برهان وارسل لنا افضل الرسل بافصح اللسان فله الحمد والشكر على هذه النعم العظيمه والالاء الجسيمه والصلاه والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم الا نزلت عليهم السكينه وغشيتهم الرحمه وحفتهم الملائكه وذكرهم الله بمن عنده وعلى اله وصحبه ومن اهتدى بهديه وبعد فقد وقفنا في درس امس عند قوله جل وعلا من سورة المؤمنون ولقد أرسلنا نوحا إلى قومه فقال يا قوم اعبدوا الله ما لكم من إله غيره أفلا تتقون الآية الثالثة والعشرين فلنبدأ من هنا ولقد أرسلنا نوحا إلى قومه فقال يا قوم اعبدوا الله ما لكم من إله غيره أفلا تتقون فقال الملأ الذين كفروا من قومه ما هذا إلا بشر مثلكم يريد أن يتفضل عليكم ولو شاء الله لأنزل ملائكة ما سمعنا بهذا في آبائنا الأولين إن هو إلا رجل به جنة فتربصوا به حتى حين قال رب انصرني بما كذبون فأوحينا إليه أن اصنع الفلك بأعيننا ووحينا فإذا جاء أمرنا وفاردت النور فاسلك فيها من كل زوجين اثنين وأهلك إلا من سبق عليه القول منهم ولا تخاطبني في الذين ظلموا إنهم مغرقون فإذا استويت أنت ومن معك على الفلك فقل الحمد لله الذي نجانا من القوم الظالمين وقل رب أنزلني منزلا مباركا وأنت خير المنزلين إن في ذلك لآيات وإن كنا لمبتلين ثم أنشأنا من بعدهم قرنا آخرين فأرسلنا فيهم رسولا منهم أن اعبدوا الله ما لكم من إله غيره أفلا تتقون وقال الملأ الذين كفروا وكذبوا بلقاء الآخرة وقال الملأ من قومه الذين كفروا وكذبوا بلقاء الآخرة وأترفناهم في الحياة الدنيا ما هذا إلا بشر مثلكم يأكل مما تأكلون منه ويشرب مما تشربون ولئن أطعتم بشرا مثلكم إنكم إذا لخاسرون ولئن أطعتم بشرا مثلكم إنكم إذا لخاسرون أيعدكم أنكم إذا متم وكنتم ترابا وعظاما أنكم مخرجون أيعدكم أنكم إذا متم وكنتم ترابا وعظاما أنكم مخرجون هيهات هيهات لما توعدون إن هي إلا حياتنا الدنيا نموت ونحيا وما نحن بمبعوثين إن هو إلا رجل افترى على الله كذبا وما نحن له بمؤمنين قال رب انصرني بما كذبون قال عما قليل ليصبحن نادمين فأخذتهم الصيحة بالحق فجعلناهم غثاء فبعدا للقوم الظالمين ثم أنشأنا من بعدهم قرونا آخرين ما تسبق من أمة أجلها وما يستأخرون ثم أرسلنا رسلنا تترى كلما جاء أمة رسولها كذبوه فأتبعنا بعضهم بعضا وجعلناهم أحاديث فبعدا لقوم لا يؤمنون ثم أرسلنا موسى وأخاه هارون بآياتنا وسلطان مبين إلى فرعون وملئه فاستكبروا وكانوا قوما عالين فقالوا أنؤمن لبشرين مثلنا وقومهما لنا عابدون فكذبوهما فكانوا من المهلكين أعوذ بالله أعوذ بالله السميع العليم من الشيطان الرجيم ولقد أرسلنا نوحا إلى قومه الله سبحانه وتعالى نبي ألفتن آياتك كلا إلى القدرة والحكمة يتلوتاوننا يتبغون ምልክቶች የፍጥረታት አይነቶችን ተጠቃቀሰና ስለ ተውሂድ መንደርደሪያውን ካመቻቸ በኋላ ከዚያ ወደ ታሪክ ሊያሻግረን ነው ማለት ነው። እንግዲህ በየጊዜው የላካቸው ነቢያትና ያወረዳቸው ክትቦች ግባቸው አንድ ነው። ሁላቸውም አላህ ተዓቡዱ ኢላላህ ከአላህ በስተቀር ማንንም አትገዙ የሚል ስለሆነ ይሄ ጥሪ ደርሷቸው የተቀበሉና ያልተቀበሉ ሰዎች ውጤታቸው ምን እንደሆነ ለማሳየትና ለማስገምገም የታሪክ ጥቅሶችን ያመጣል ብዙ ጊዜ ለማገናዘብ ማለት ነው። ወለቀድ አርሰልና ኑሃን ኢላ ቀውሚ والله لقد ارسلنا نوحا شيخ المرسلين وابا الانبياء وابا البشريه الثاني የነብያቶች አንጋፋ በመንባል የሚታወቁትና የሰው ልጆች ሁለተኛ አባት የመጀመሪያው አባት አደም ናቸው። ከዚያ በኋላ ሁለተኛው ዙር ተውልድ በኑህ ነው የተጀመረው ማለት ነው። እና ይህን ታላቅ ነቢይ መርጠንላክን ይላል። የመጀመሪያውም ኡሉል አዝም እሳቸው ናቸው፣ ከአምስቶቹ ምርጥ ከዋክብቶች ከሚባሉት ማለት ነው። እና ይህን የመሰለ ታላቅ ነቢይ አላህ ልኮላቸው ሰዎች ግን መጠቀም ባለመቻላቸው ይኮንናቸዋል። ሁልጊዜ ዋዊቱ አወልቀሰም ትባላለች። የላሙ አለቀድ የምለው ላይ ገባቸው ሞት አተጀዋብ ልቀሰም ወላሂ እንደማለት ነው። ይችዋው ወላሂ የሚልን ቃል ታስከትላለች። ለቀድ አረሰልና ኑሐን ወዒዘቲ ወጀላሊ በክብሬ በግርማዬ የምልላቸዋለውን ነቢዩላህ ኑህ የተባለውን ታላቅ ነቢይ ላክንላቸው ሲል በቃለ መሀል አስደግፎ ያረጋግጣል። ሰዎች እብድ ነው ቆብስ ነው እያሉ የሚሳለቁበትን ሰው ረበል ዓለሚን ግን በቃለ መሀል ላይ ያረጋገጠ ታላቅ የኔ ነቢይ ነው ብሎ ያወድሳቸዋል ማለት ነው። ለቀደ አርሰልና ኑሃን ኢላ ቀውሚ ነቢዩላህ ኑህ ወደ ወገኖቻቸው ተላኩ በወቅቱ በአላህ ፍቃድ ማለት ነው። ኑህ መጡና ፈቃል ህዝቦቻቸው ፊት በመቅረብ ያ ቀውም ወገኖች ሆይ አሉ። እንደተለመደው ማንኛውም ነቢይ በመልካም ስነ ምግባር የታነጹ ናቸው። ሰዎቹ መጥፎ ባለጌዎች እንኳ ቢሆኑ እናንተ ሰዎች እንኳ በሚል ሸካራ ቃል አይናገሩም ማለት ነው። ወገናዊነት በተሞላበት ያ ቀውሚ ወገኖች ሆይ አሉ አዕቡዱ ላህ ወሕዱ ላህ ቢልዒባዳ አላህን በብቸኝነት ተገዙት። እሱ ብቻውን ያለምንም ረዳት እናንተን እንደፈጠረና እንዳስገኛችሁ እናንተም ደግሞ በብቸኝነት ልታመልኩት ይገባል። ሁሉንም ነገር እሱ ፈጥሮ እንደገና ፍጥረታት የተለያዩ አማልክቶችን ማምለክ የለባቸውም እና አንድ አላህን ብቻ ተገዙ ብሎ ጥሪውን አቀረበ ማለት ነው። ማለኩ ምን ኢላህን ገይሩ ከእርሱ ባሻገር ሌላ አምላክ የላችሁም። እሱ ውጭ አምላክ ይሆናል ይጠቅመኛል ይረዳኛል የምትሉት ሁሉ ከንቱ ነው። በመሆኑም እሱን ብቻ በፍጹም ሆናችሁ ተገዙ ብለው ጥሪያቸውን አቀረቡ። አፈላ ተተቁነላህ ታዲያ ቁም ነገሩን በዝመት እየነገርኳችሁና እያስተማርኳችሁ የፈጠራችሁን ጌታ አትፈሩ ምንም እነካችሁ በማለት ጠየቋቸው። ያን ህዝቦች እንግዲህ ለዚህ ነቢያዊ ጥሪ መልካም እና በጣም ሸጋ ቃል መመለስ ይጠበቅባቸው ባለመታደላቸው የሰጡት መልስ فقال الملأ الذين كفروا እነዛ ከሃዲ የሆኑት መኳንንትና መሳፍንቶች ጠጋብ ንሹማምንቶች ማለት ነው። ሚንቀበሌ ሚንቀውም ይሄ ተወገኖቻቸው መካከል ያው የጎሳ መሪነን የሚባሉ ታዋቂ ግለሰቦች ተነሱና መልስ ለመስጠት ማ ሀዛ ኢላ በሸሩ ምትልኩም በማለት አንጓጠጧቸው ማለት ነው። እሳቸው ያቀውም ይብለው ጀመሩ። እነሱ ግን በስብእናቸው እንኳን በሚያጠራጥር መልኩ ነው የሚመልሱላቸው ማለት ነው። ይሄ ደግሞ ማን ነው እሱ ማን ነውና ነው የእናንተ ቢጤ ሰው ነው እንዴት እሱ ተማን በልጦ ነው ነቢይ ነኝ የምለው በማለት መወረፍ ጀመሩ ማለት ነው። እና በሸሩ ምትልኩም ማለት ያው አንድ ሰው ከሰው መካከል ተነስቶ እኔ ጌታ መርጦኛል ልኮኛል ብሎ ራሱን ማስተቀልና እንዲማጋነን ምን ለማለት ፈልጎ ነው? ኑሪዱ አይተፈደለ አለይኩም አይተፈወከ አለይኩም ፈብልጣ ብልጥነት የተለያዩ ዘዴዎችን ተጠቅሞና ስቶችን አጠናክሮ ከናንተ በላይ የስልጣን ለመቆናጠጥና ባለቀነት እንድትሰይሙት ፈልጎ እንጂ አላህ እኔ ታግኝቶት ነው እሱ ከማን በልጦ ነብይ ሆንኩኝ የሚለን በማለት አጥላሏቸው ማለት ነው። የተፈደለ አለይኩም ማለት አንድ ሰው እንግዲህ አንድ መሽሩዕ ይዞ በሚነሳበት ጊዜ ከሁለት አንዱ መሆኑ አይቀርም። እውነተኛ ከሆነ አላህ እንደመረጠው ነው ያው ነብዩ እንዳሉት ማለት ነው። ካልሆነ ደግሞ ራሱን ያው ባፈጮልነት ሰዎችን አምታቶና ጆሮሮ ደጋፊዎቹን አፍርቶ ስልጣን ለመቆናጠጥና የበላይ ለመሆን ፈልጎ ነው በሚል እትሃም አደረጓቸው። ጌታ ለኛ የላከልን መሪ አስተማሪ ነው ብለው በተስፋ መቀበል ሲጠበቅባቸው እነሱ ግን በመቀኝነት እሱ ተማን በልጦና ተሽሎ ነው ምናልባት እሱ በዚህ በነብይነት አሟቆ የዋሆችን ከሱ ጎን በማስፈለፍ ከኛ በላይ ለመሆን ፈልጎ ካልሆነ በስተቀር እንዴት ሆኖ እሱ ነብይ ይሆናል በማለት ሸተሽቂካ መጡ። ህዝቡ እንዳይቀበላቸውና እንዲጠራጠር አደረጉ ማለት ነው። ወለው ሻአላሁ ለአንዘለ መላኢካ ቀጥለውም እንግዲህ በተንኮል በተሞላው ሲራቸው አላህ ነብይን ለመላእክት እኮ ቢፈልግ ኑሮ ከሰው ማህከል ሰው መምረጥ አያስፈልግም ነበር አሉ። እንደውም ያላህን ህግ አስተማሪዎች ሆኑ እነሱ ማለት ነው። አላህ እንደሚለው ከሰዎች መካከል ነብይ መምረጥ ሳይሆን የሚገባው ቢፈልግ ኑሮ መላእክታን ነበር በቀጥታ የማወርደው። ምክንያቱም መላእክቶች ቅዱሳን ናቸው የሱ የቅርብ አገልጋይና ባለሟሎች ስለሆኑ መላእክቶቹ ልኮ ለምን አያስተምረንም ከፈለገ? ሰው ከሰው ማን በልጦ ነው እኛንም ያስተምረን አሉ ማለት ነው። በዚህም አናጋገራቸው መቀኝነታቸውን አስተባቁ ራሳቸው ማለት ነው። ለምን እኛ ለቢጤያችን ሰው አንበረከክም ከኛ የተሻለ ልዩ ፍጡር ካልመጣ በስተቀር ማለታቸው ችግራቸው ይሄ ሰውዬ ለምን ይበልጠናል የሚል መሆኑን ጠቆሙ ራሳቸው ማለት ነው። ما سمعنا بهذا في ابائنا الاولين እንዲህ አይነት ነገር ደግሞ በቀዳሚ አባቶቻችን ሰምተንም አናቅም አሉ። አሁን ደግሞ የታሪክ መረጃ መስጠታቸው ነው ማለት ነው። እና ከኛ በፊት ሰው ከሰው ማህከል ተመርጦ ነብይ ሆኖ ሌሎችን ይመራል የሚባል ነገር ገና ዛሬ ስንሰማ ነው። ምን ጉድ መጣባታችሁ ይሉ ጀመረ ማለት ነው። የሁሉ ግፍና በደል የተሞላበት ቃል የሚደረደረው የዋዎችን ምንም የማያውቁ ሰዎችን ከነሱ ጎን ለማሰለፍና በህዝብ ለማስወገዝ ተፈልጎ ነው ማለት ነው። ብልጣብልጦች ሁሉ ግዜ እንደዚህ ናቸው። ለህዝብ ጥቅም የመጣውን ነገር በህዝብ ላይ እንደመጣ ማአት አርገው ይቆጥሩና የህዝብ አመጽ ይመሩበታል ማለት ነው። አሁንም ያለው ይሄ ነው ማለት ነው። ምንጊዜ የጸረ ህዝብ የሆኑ ኃይሎች በሙሉ በህዝብ ስም ነው የሚነግዱት። ለሀገር ለወገን ተቆርቋሪ ቋሚ ተጠሪ ሆነው ሌላው በሙሉ አፍራሽና አጥፊ ተደርጎ ይሳላል ማለት ነው። ያኔ ያልታደለው ብዙሃን ህዝብ ምን እንደነድት ነውና ሆ ብሎ የመጣለትን እድል ያወግዛል። የህዝባዎችና የአምባገነኖች ሲሳይ ሆኖ ይቀራል ማለት ነው። እና ما سمعنا بهذا في ابائنا الاولين ከሰዎች መሐከል አንድ ግለሰብ ተባርቶ በነብይነት የጌታን መልእክት ያመጣል ህዝቦች ታፈሳል የሚባለው ነገር ዛሬ ሰማን። እንደውም አይሰማ ጉድ የለም አያችሁ። አላህ ያን ለማድረግ ቢፈልግ ኑሮ መላእክቶቹ ለምን አይልክም ነበር? ስለዚህ ከኛ መሐከል ተነስቶ አንድ ሰው ጌታ ልኮኛል የሚለው ምንም ተጨባጭ መረጃ የሌለው አግባብም የሌለው ነገር መሆኑን ወቁና ተጠንቀቁ እያሉ በሳቸው ተቃራኒ ያው ቅስቀሳቸውን አካሄዱ ማለት ነው። ኢን ሆይ ለረጅሉን ቢጅናሉ አሁንም ደግሞ ይሄንኑ ጥርጣሬውን ለማጎልበትና ሰዎች እንዳይቀበሏቸው ለማድረግ ይሄ ሰውዬ ነብይ ነኝና ከጌታ ተልክ ያለው ይያለ የሚሰብካችሁ እውነት እንዳለው ነብይ ሆኖ ሳይሆን እኛ ምክንያቱን ደርሰንበታል አሉ። ምንድነው እሱ ኢን ሆ ማ ሆ እንደማለት ነው። ኢና ፊያና ተዝጋ ኢላ ረጅሉን ቢጅና እሱ እብደት ያለበት ሰው ነው። አላወቃቸውም እንጂ ኮኛ በቅርብ እናቀዋለን የሰፈራችን ልጅ ነው ወፈፍ ያደርገዋል አሉ። ይህ ህዝብ እንዳይቀበል እና እንዳንድ ደግሞ ቅስ ያደረገው እንደዚህ እንደ እብድ ነገር ያወጃብራልና እናንተ ምናልባት ዛሬ ስለሆነ የሰማችሁት እውነት መስሏችሁ እንዳትታለሉ የታወቀ እብድ አይደለም እንደ ቀውስ እኮ ነው አሉ። ፈተረበሱ ብ አጣህን ስለዚህ ጤንነቱ አደጋ ላይ የወደቀ ሰው ነው። የታመመ ሰው ደግሞ ሞቱን ይጠብቃል። ያው ጠብቁ እንገላገለው አለ ትንሽ ቆይታ በኋላ እንጂ ምናልባት መሪያ ገኘን ብላችሁ ይዟችሁ እንዳይጠፋ ይሄ ቀውስና አምሮ የተነካ ሰው ነው በማለት ሌላ ደግሞ በጤንነታቸው በኩልም ተሟላ ኖርማል እንዳላደሉ ተጠቆመባቸው ማለት ነው። አለባጥል እንደዚህ ናቸው። አንድ ብቻ ሹፋ አይበቃም የተለያየ ሹፋን ይደረድራሉ። አንዱ ቢያመልጥ ባንዱ ይዘዋለሁ በሚል ማለት ነው። ይህን ሲሉ ግን ስተታቸውን ራሳቸው ይጠቁማሉ። አሁን ያሏቸው ሁለት መተቻ ቃላቶች ስበርሳቸው የሚጋጩ ናቸው። የመጀመሪያው የኛው ቢጤ ሰው ነው ታሉ በኋላ ኢላ ረጅሉን ዩሪዱ አየተፈደለ አለይኩም እንበሸሩ ምትልኩም ታሉ በኋላ ዩሪዱ አየተፈደለ አለይኩም አሉ። የእናንተው ቢጤ ሰው ነው ግን ይህን ነገር ይዞ የመጣው ነቢይ ነኝ የሚል ፈሊጥ የፈጠረው ከናንተ በላይ ለመሆን ከናንተ የተለየውና የታሻልኩ ሰው ነኝ ብሎ ራሱን ለማስተዋወቅና በብልጣብልጥነት የናንተ አለቃ ለመሆን የሚዘጋጅ ሰው ነው አሉ። ይሐባባል ምንድነው የሚያሳየው አቂል ነው ማለት ነው። ከሌሎቹ ሰዎች የበለጠ ተፍኪር የሚያረግና ሰውን ማማለልና መምራት የሚችል መሆኑን እየመሰከሩ ነው። እና የተለየ ተሰጥኦ ያለው መሆኑን ተናገሩ ራሳቸው ማለት ነው። ዝቅ ብለው ደግሞ ራኢን ወላ ረጅሉን ቢጅናሃሩ እብደት ያለበት ነው እንዴት ይስማማል ይሄ አንደ መጨረሻ ብልጥ የተባለ ሰው ሰውን ማጣለል ማጭበርበር የሚችለው ሰውዬ እንደገና ብድ ነው ይባላል እንዴ ነብይ የሚናገረውን አያውቅም ካፎ የመጣለትን ብሎ ይዝራብዳል እንጂ ይሄ እንግዲህ ሁልጊዜ አህለል ባጢልን በደንብ ተተከታተላችሁ በዝታ ቃላችሁ ከገዛ ቃላታቸው ማለት ነው አንድ ቃል ይናገራል ያ ምናልባት ተያዘብኝ በዚህ ሰዎች እንግዲህ እኔ ጋር ይሰለፋሉ ይላል ያ ነገር ደግሞ ምናልባት በቂ አይደለም የሚል ስጋት ተሰማውና ሌላ ደግሞ ተጨማሪ ነገር ያመጣል ያ ተጨማሪው ነገር ፊት ካለው ጋር ይጃጫል ማለት ነው እንኳን ተከዱን ፈንየፈኩን ከኩራ ይላሉ መሰለ العرب ሟሸት የማይቀር ተሆነ ሟሸት የሚያምረት ተሆነ ቢያንስ አስተዋሽ ሁን ይባላል ለምን ቃልህ እንዳይጃጭና ማንነት እንዳይጋለጥ እና ጥንቁቅ ሰው የሚናገረውን በየቀኑ ማስተዋሻ ያዘ ማወጥ እንዲሆንለት መመዘን አለበት አለበለዚያ እንደመጣልህ ዛሬ ተናገርክ ነገ ደግሞ የፈለገውን ነገር ከተናገርክ ራስ በራስ እየተጋጨህ ነው የምትሄደው ማለት ነው ትናንትና እንደ ብሎ ነበር ዛሬ ደግሞ እንደ አለ ቅድም እኮ እንደ ብሎ ነበር አሁን ደግሞ ይሄን አለ የሚያፈርስ ነገር ስለዚህ እዚህ ነጣባህ ያየናቀው ህዝብ ራሱ ይበላሃል ማለት ነው አቂል ከሆንክ ግን መዋሸት እንኳን ካልቀረ ውሸት አንድ ወጥ መሆን አለበት ስወርሱም አይገጭ ስለዚህ ይሄንን እንግዲህ አይገነዘቡም አዳው አላህ ወልግዚም ቢሆን በመቀኝነት የተሞሉ ስለሆኑ በደመነፍስ ነው የሚሄዱት ያነየ በገዛጃቸው እየተጋጩ ሲመጡ አላህ ወፈቃቸው ቃላዎች ግን ከጅማከል ብርሃኑ ሐቁ የት እንዳለ ይገባቸዋል ከነብዩስ ጋር ይቀላቀላሉ ሌሎች ከብቶች እነሱ የመናጆ የሆኑት ምንጊዜም ቢሆን መናጆ ናቸው እነሱን ተከትለው ይጃጃላሉ ማለት ነው ከዚህ መልክ ነው እንግዲህ የሰው ልጆች ጉዞ ጀምሮ የመጣው ማለት ነው ሁልጊዜም መልቴዎች በጣበልጦችና መቀኞች አይጠፉም ሁሉ ዘማን ወመካን አንድ መሽሩዕ አለ ኸይር ተተከሰተ ያቺ ኸይር ነገር ሸያጢን አልኢንስ ወልጅን እንደብራብሮ መጥቶ ሊያጠፋት ይረባረብባታል ማለት ነው ሰዎች እንግዲህ ምቀኞች ናቸው በተለይ በግርግር ጊዜ ነው የሰው ልጅ ማንነት የሚለየው ከሰላም ጊዜ ሁሉም ረጭ ባለበት ጊዜ አንድ ወጥ ነው የሚሆነው ሰዎች ግን አንዲት ነገር በምትከሰትበት ጊዜ ሐቅና ባጢል ይፍረጠረጣል ማለት ነው እኩል ወደ ሐቅ ይወግናል እኩል ወደ ባጢል ይወግናል ያኔ መለኪያው ምንድነው የሚሆነው ማንኛውም ሰው ከምቀኝነት ነጻ ካልሆነ በስተቀር ሐቅን ያገኛል ማለት ዘበት ነው በምንም አይነት አላህ ውስጡን ስለሚያውቅበት ማለት ነው ብዙ ብልጣብልጦች በብልጣብልጥነት በቃ እናልፈዋለን ሁሉ ነገር ይሳካልናል ይመስላልቸው ይሮጣሉ የህልም ሩጫ በመጨረሻ ግን አላህ የሚረዳው ሐቅን ነው ሐቅን ትቶ ግን በተለያየ መልኩ ሰዎችን በማምታታትና ደጋፊ በማብዛት እኔ ቀድሜ እወጣለሁ ማለት የሳምሪ ሱና ነው የሚሆነው ማለት ነው ሳምሪ በነ ሙሳ ላይ ምን የፈጠረውን ችግር አይታቸዋል ማለት ነው ና ተከዝልክ ሙሳሃቢ መስሎ ተነሱ ጋራ ተሰግስጎ ለዘመናት ሁኔታውን ሲያጠና ሲከታተል ከቆየ በኋላ ሙሳ ወደ ጥሩስና ሲሄዱ ክፍተት ተፈጠረ ሃሩን ብቻቸውን ሆኑ ማለት ነው ያኔ አጋጣሚውን ተጠቀመና ቀደም ሲል ሙሳ የተጠየቁትና ያልመለሱት ጥያቄ ነበር ያቺን ጥያቄ ህዝባዊ ጥያቄ ተደግፎ ሙሳ ይህን ነገር ባለመናገሩ መልስ ባለመስጠቱ ብዙ ሰዎች ቅር ተሰኝተዋል ማለትን አወቀ ፖለቲከኛ እንደዚህ ነው ክፍተት ነው የሚጠብቅልህ ማለት ነው ያቺን ነገር ተነመረኮዘና ያው እጃለና ኢላሃን ብለው ጠይቀው ነበር ጌታ እርግልን በደውዮቹን ዘላኖቹ ጣዖት ሲያመልኩ ሲያው እኛም እንደዚህ የሚታይ ጌታ እርግልን ብለው ጠየቋቸው እንደኩም ቆሙን ተጃሉን አሉ ሙሳ ይሄ 40 አመት ሙሉ ለፍተው የነቡትን ተውሂድ እንደገና ባንድ ያፈርድም አበዱት ጣዖት እንዲቋቋመላቸው ጠየቁ ማለት ነው ያኔ እሳቸው በንዴት እናንተ ምን አይነት ባለጌ ሰዎች ናችሁ ይህን ያህል ደክመን አላህ በተውሂድ ነስር ሰጥቶን እያለን እንደገና ጣዖት እንድንሰይም ጠይቃላችሁ እንደ ሲሉ አፈኑት ማለት ነው ጥያቄውን እና አዎንታዊ መልስ ህዝቡ እንደፈለገው አልመለሱም ማለት ነው እሳቸው ግን ሀቁን ነው የተናገሩት ይችን ያመልክ ሰውዬ አጋጣሚዋን ተጠቀማት እና ይሄ ሰው አሁን እንግዲህ ህዝብ ይሄ ጥያቄ ህዝብ ፍላጎት መሆኑን አወቀ ከዛ በኋላ ሙሳ ይያለ አንበሳው ምንም ይሄ ነገር ሙካለፋ ማድረግ አይችልም ማለት ነው ቀቡልም አላቸውና በህዝቡ እሳቸው ሲሄዱለትና ክፍተት ሲፈጠር ግን የገዛ ጌታቸውን አግልቶ አዘጋጅቶ በወይፈን መልክ ሰለሞ ሀዛ ኢላሁኩም ወኢላሁ ሙሳ ብሎ ቁጭ አለ ማለት ነው በአቋራጭ እነሱ ወገባቸውን ብሎ እሱ እንደገና ወንበሩ ላይ ቁጭ ሊል ማለት ነው እና አለል ባጢል እንደዚህ ናቸው ያን ሁሉ ለማድረግ ግን መሰሪያቸው ማን ነው የፈረደበት ኋላ ቀር ህዝብ ነው ማለት ነው ህዝብ ተደገፈ ጉልበት ነው የሚመጣው ማለት ነው ስለዚህ ህዝብ ከኛ ጋራ የህዝቡን ጥያቄ ስሜቱን ተመርኩዘን እንትንታል እኛ ጋራ ይሰለፋል ከዛ በኋላ ባሪጃቸውን ይጠራሉ ሰህበል ሚሳቅ ይባላል ተግሮ ሲር ምንጣፉን ሳብ ስታረገው ሰው እየተዘርፈ ይወድቃል ማለት ነው እንደዛ ነው አስተውዝ እንደሆነ ጥቂት ወራት በፊት ሁሰዮች ሰንአን ከመግባታቸው በፊት የህዝብ ጥያቄ ነበር የሚያንጸባርቁት ህዝቡ እነሱ ጋር ተሰልፎ አገር ሁሉ ያጨበጭው ነበር መጨረሻ ግን ያጭን አጋጣሚ ተጠቅመው ሁኔታው ሲመቻችላቸው ህዝብ ጫንቃ ላይ ዛሬ የሚፈጅት ህዝብ ነው ያ ህዝብ እንግዲህ ለውጥ መጣልን ብሎ ለውጥን አፍቆታልና በቃ በእነዚህ ሰዎች አማካይነት አንድ ነገር መጣልናል ሲል እሱ ያችን አጋጣሚ ተጠቅመና ገብቶ ይኸው አሁን ይፈጃቸዋል ማለት ነው ሁልጊዜም እንደዚህ ነው የሚደረገው እና ይሄንን እንግዲህ ማወቅና መገንዘብ የሰው ልጆች ከብዙ ጥፋት ሊያድናቸው ይችላል ማለት ነው። አለበለዚያ ሁልጊዜ ብልጣብልጦችና ራስ ወዳዶች አጋጣሚውን ተጠብቀው በድፍርስ ውሃ ነው የሚያድኑት ማለት ነው። ንጹህ በሆነ ውሃ አሳ አድላለሁ ብትል ስለምታይ አትቀርብም ትሮጣለች። ድፍርስ ሲሆን ግን ጎርፍ በሚመጣ ጊዜ በቀላሉ ታፍሳለህ አሳ ማለት ነው። ለምን እዛ ጊዜ ከየት በኩል ጥላት እንደሚመጣ አታውቅምና እና ማሃዳ ኢላ በሸሩ ምትልኩም ይሪዱ አይተፈደለ عليكم የሰውዬ የተፈወቀ عليكم ማን ነው ቢደካይ እና ባለው ተሰጦ በችልወታው ጌታ ልኮኛል ይያለ ሲሰብካችሁና ሲያዋክባችሁ ሁነት መስሏችሁ እሱን ተደገፋችሁትና ተከተላችሁት በእናንተ ጫንቃ ላይ ተቆናጥቶ እሱ ሊነግስባችሁ ፈልጎ እንጂ አላህ እንዴት ብሎ ነው እሱን የሚመርጠውና የሚልከው ይያሉ ያናፉ ጀመር ማለት ነው። ولو شاء الله لانزل ملائكه الله بشانرو ملائكه بقطتا اوردو ان جبريلن انسو بقطتا لمن ياستمروا نبرالو يهي دمو هو ما ياك نجر نو نري يال هو نوونم نجر ليون انديميشال ارجو ياقربوحال معناتنو ان هو الا رجل به جننا ما هذا الذي يزعم النبوه والرساله ينو هي تبالا جلسب اني الله لكونيالنا مرطونيال يميلو انداوم انطاني الله نبي ليون قرطو اسكو امرو نكنو የተቃወሰ ባለ ግዞዬ ነውና ተጠንቀቁ ተባለ ፈተረበሱ ቢአጣህ ስለዚህ እነን የጠነነቱ የታወቀ ሰው ደግሞ ሞቱ ነውና የሚጠበቀው እሱ ሞቶ ስለሚገላደልን ድረስ ትንሽ ታገሱ እንዳትሳሳቱ የሚል ሥራ የተሞላበት መልስ ሰጧቸው ማለት ነው። ያኔ ነብዩላህ ነው ገና ብቻቸውን አንድ ፍሬ ስለሆኑ እነዚህ ሁሉ መሳፍንቶችና የጎታ መሪዎች ባንድ ግምጥ እንደዚህ ሲያወግዟቸው ምን ይበሉ ወደ ጌታ ቤት ከማለት በስተቀር قال رب انصرني بما كذبونا طيب هذا صلى الله عليه وسلم نبي الله انه እንግዲህ ይሄንን ግፍና ሥራ የተሞላበትን መልስ ካዳመጡ በኋላ ህዝቦችን ዳጎናበዱባቸውና እሳቸውን ያለ መልካቸው መልክ ያለ ስማቸው ስም እንደለጠፉባቸው ሲያውቁ قال رب انصرني بما كذبون ጌታዬ ወይ እነዚህ ባለ ስልጣናትና መሳፍንት መኳንንቶች እኔን እያስተባበሩና እያስዋሹኝ ነው እንደው ሸቃም ተቆጥሬ እያጭበረበሩኝ ነውና እኔ እንግዲህ እነዚህን ሰዎች ልቋቋም አልችልምና አንተ እርዳታ አለግሰኝ አንተ ታልደረስክልኝ በስተቀር የነዚህ ሰዎች ሥራ ቀላል አይደለም በማለት ወደ ጌታቸው አቤታሉ። ፋወሃና ኢለይ ያኔ ያንን ጥሪ በመቀበል ወደሱ መልሳችንን ላክንለት ይላል ወደ ኖህ። ምን ይምል አኒስና ኢልፉርከ ቢአዩኒና እንዳልከው እነዚህ ሰዎች በጣም በተንኮል የተካኑ አደገኛ ሰዎች ናቸውና እነሱ ምክር የሚመልሳቸው አይደለም አደጋ እንጂ በመሆኑ መርከብ ስራላቸው። አሁን እንግዲህ እነሱ ጋራ በየቀኑ መወራከብና መወዛገቡን ተወውና አጣጫን ቀይሰህ ራስክንና በተሰብክን ለማዳን የሚጠቅም መርከብ መስራት አለብህ የሚል ትዛዝ ደረሳቸው። እና ጅብሪሉል አሚን መጥቶ መርከብ እንዴት እንደሚሰራ አሳያቸው። ተዛ በፊት መርከብ ባል ነገር ራሱ አይታወቅም ነበርና ማለት ነው። ስለዚህ ዛፎችን እየቆረጡና እየፈለጡ በሚስማር እያገጣጠሙና እየመጡ መርከብን በእማራ መልክ ንሬ የተለያዩ ክፍሎች አድርገው እንዲሰሩ አደረገ ማለት ነው። የአዩኒና ማለት በእኛ ጥበቃ ስር ሆነ ያው እንግዲህ መርከብ ሲሰሩ ምን ሊያደርግ ነው ብለው በጥርጣሬ ደግሞ እንዳያፈርሱባቸውና ችግር እንዳያደርስባቸው እኔ አዘናጋቸዋለሁኝ አንተ መርከብህን ስራ እነሱ ግን ይሄን ነገር ሲሰራ ምን ልታረግ ፈልገህ ነው ብለው ችግር እንዳያመጡ ተጠብቃለሁ በእኔ ተበታ ስር ሆነ መርከብ ክንስራ አላቸው ወወህይና ማለት ወአምሪና ከኛ ትዛዝ የታ በሚሰጠው መመሪያና ትዛዝ መሰረት ጅብሪል ይገረዳ መርከብን መስራት አለበት ተባሉ ከዛ በኋላ አስመርከቡን ሰርቼ ምን ሊሆን አሉ አያውቁም መርከብ ምን አገልግሎት እንደሚሰጥና ማን فإذا جاء أمرنا وفارت النور مركبون سرتنا አዘጋይተ በመጣበቃበት ጊዜ ያንተ ተከታዮችህንና ስንቃቸውን የሚያስፈልጋቸውን ነገር ሁሉ እዛ መርከብ ላይ ትጭናለህ አላቸው በዛች ላይ جاهز ሆነ በተጠንቀቅ ተጠብቃለህ ከዛ በኋላ የውሃ ማዕበል ይመጣል ዓለምን ያጥለቀልቃል አላቸው فإذا جاء أمرنا ማለት መሬትን በውሃ ለመፍረቅ አላህ Subhanahu Wa Ta'ala ያው ትዛዝ ይሰጣታል ማለት ነው። ሰማይ የማይቋረጥ ዝናብ እንዳወርድ መሬትም ተታች በከርሷ ያጨቃ የቆየችውን ውሃ ወደ ላይ እንድትተፋ ይታዘዛሉ ሁለታቸው። ያኔ ከወደ መሬት ፈንድቶ የሚወጣው ውሃና ከላይ የሚወርደው ዶፍ ዝናብ በሚገናኝ ጊዜ ድብልቅልቁ ይወጣል ማለት ነው። ያኔ የመጀመሪያው ተመሬት የሚወጣው ውሃ ተምድጃ እንደሚነሳ ነገራቸው። ልጃ እንግዲህ ከርጥበት የራቀ የመጨረሻ የሳት ያው መጋኛ ቦታ ስለሆነ እርጥብ ቦታ እንድጃ ይሆን እንድጃው ካለ እንግዲህ ያለ ጸባው ሙዕጂዛ ስለሆነ አላህ Subhanahu Wa Ta'ala ማንኛውም ረግረግ ቦታ ወይም ወንዛማ ቦታ ነው ውሃ ይፈልቃል ተብሎ የሚተበቀው እንድጃ ላይ ውሃ ይመጣል ብሎ ማንም ሰው አይጠብቅም ማለት ነው። ስለዚህ መርከብን ሰርተ አጠገብ ለጣን አዘጋጅተ ሰዎችን አስፈልፈ ተጠብቅ ያኔ መጀመሪያው ውሃ ከምድር ላይ እንደናፎራ እንደፈንክሎ ይወጣል ወደ ሰማይ ይቆማል። ያ ደግሞ ውሃ የሚነሳው ከምድጃው ላይ ነው አለ ከራስህም ድጃ ላይ እና ለሰራተኛ ነገራት ከምድጃው ላይ አንድ ነገር በመታይ ጊዜ ቶሎ ነገርኝ ትላታለህ። ያኔ ወዳውኑ ያመርከብህን አዘጋጅተህ አስቀምጣሃል ሁሉን ነገር አዘጋጅተህ ተከታዮችህን ይዘህ እንድታመልጥ ሌላውን ዋጋውን እሰጣለሁኝ አላቸው ማለት ነው። ወፋረት ተኑር ማለት ያው ተኑር ምግብ የሚያዘጋጁበት እንድጃ ተስሩ ውሃ ፈንድቶ በለላይ በሚንደሳተ ጎመራ በሚቆምበት ጊዜ የዛ ጊዜ ምን እንደማረግ ታያለህ አላቸው። ፈስሉክ فيها በዛች በመርከብ ውስጥ አስገባ ጫን ማለት ነው። ምን ኩልን ዘውጀይን ስነኒ ምን ኩልን مخلوقات والحيوانات الله كفطراቸው ነፍስ ያላቸው ፍጥረታት ሁሉ ሁለት ሁለት እንድያደርክ ጫን አላቸው። ከምድር ላይ ያለ ነፍስ ያለው ነገር ሁሉ በሙሉ በዝማ አበል ይበላል። ከዛ በኋላ ለሁለተኛው ዞር ለሁሉም ነገር መተኪያ ዘር መነሻ እንዲሆን ከእያንዳንዱ ከሰውም ያው እንደ ጻንቅ የተወሰኑ ግለሰቦችን ከቤት እንስሳትም ከዱር አውሬዎችም ከእያንዳንዳቸው ተሊቅ እስተደቂቅ ያሉትን የፍጥረታት አይነቶች ሁሉ ለናሙና ለወደፊት ዘር እንዳይቋረጥ ጥራቸውና መርከብ ላይ ጫናቸው አሉ። እና አካባቢ ያሉትን እንግዲህ ነፍሳት አውሬዎች እንስሳቶች በሙሉ ጠሯቸው ማለት ነው። በሚጠሯቸው ጊዜ የሮጡ መጡ ሁሉ ሱብሃንአላህ የሰው ልጆች መስማት ያቃታቸው እንስሳትና ጥቅቅል ነፍሳት ሳይቀሩ ኑቶሮ መሬታችን በውሃ ልትዋጥ ነውና መዳን የምትፈልጉ ካላችሁ እዚህ መርከብ መግባት አለባችሁ ከዚህ ያልገባ ማንንም አይድንም ብለው አዋጅ አወጡ። ይህን ሲሰማ የዱር አውሬ ሁሉ በሙሉ እያንዳንዱ ሁለት ሁለት እየሆነ መጣማ ነው ባልና ሚስት እየሆኑ እነዛን እየተቀበሉ ደረጃ ደረጃ አድርገውላቸዋል። የሰው ደረጃ የእንስሳቱ የአውሬው የሁሉም በየቅደም ተከተል በየተመደበለት ቦታ ተገሰጉት ማለት ነው። ወአህለከ በተሰብህንም ጫን አላቸው። ወህሚል አህለከ ማን ኢላ ማን ሰበቀ አለይህል ቀውሉ ሚንሁም ከበተሰቦች ውሳኔ ቃል ያለፈበት ብቻ ሲቀር እንግዲህ አላህ ዓሊም አልገይብ ነውና ሙስሊም መስለው የነብዩ የበተሰብነን ይያሉ ሙናፊቆች ነበሩ ማን ነው በቤታቸው ሳይታ እና ከበተሰቦች በዚህ ቦታ ላይ እንዳይገቡ ማዕቀብ የጣልንባቸው አሉ። እነሱም ይጋለጣሉ ዛሬ አላህ Subhanahu Wa Ta'ala እና ያ የኛው ስታን ያላለፈባቸው ሱዓዳዎች የሆኑትን በተሰቦችን ጫን ፍርድ ያለፈባቸው ከሆኑ ግን ምትጋብዛቸው ማይቀበሉም አላቸው። ولا تخاطبني في الذين ظلموا انهم مغرقون ይሄን እንግዲህ አደገኛ የሆነ መርዶ አዘር መግለጫ በሚሰጥ ጊዜ አላህ Subhanahu Wa Ta'ala ወለርካን ለማዘን አይገድም እንዲሉ ጨነቃቸው ሆዳቸው ባባ እና እቺ መርከብ በጣም ትንሽ ነገር ናት። በዚህ መርከብ የገቡ ንፍጣትና እንስሳት ብቻ ናቸው የሚድኑት። ከዚህ ውጭ ያለው በሚልበት ጊዜ በቃ ማለቁ ነው እንግዲህ ዓለም በሙሉ መጥፋቱ ነው ብለው ተጨነቁ። መጀመሪያ ላተዘራ አርድ ሚነል ካፊርን ዲያራ ብለው ነበር። ግን ኋላ ወደ ተግባር ሲመጣ ሆዳቸው አልቻለም ማነው ተጨነቁ። ከዛ ውጭ ያለውስ ምን ሊሆን አሉ። ፈላተ ኻጢብኒ ፊ الذين ظلموا انهم مغرقون ከዛ ውጭ ያሉትማ ግፈኞች ናቸው የኔን ርሳላ አንቀበልም ብለዋል። ነብዩን ያጠለጠሩ እንዳይበላ እንዳይዘራ አድርገዋል። እነሱ ላይ የማያዳግም እርምጃ ወስደዋል። ስለነሱ አታንሳ። አንድ ሰው ተስፋ ሲቆርጥ በጣም ሲጣላ ከሰው ጋራ ሽማግሌ እንኳን ተመጣ እሱ ነገር አታንሳብኝ ይጥላይ ብለህ ከዚህ ነገር አትግባ ይልሃል ማለት ነው። እንደዛ ለአላህ Subhanahu Wa Ta'ala ولا تخاطبني في الذين ظلموا انهم مغرقون እነዚህ አንተን የታስተባበሉና ስምክን ያጠፉ ሰዎች ግፈኞች ናቸው። እነሱ በምንም አይነት ታውን በኋላ ተዋቸው ወይም ማስተባበናን ስቻለሁ ብትል እኔ አልተዋቸው በእነሱ ጉዳይ አታናግረኝ አላቸው ማለት ነው። ለምን እነሆ ሙግራቆን በውሃ ተጠንያው ተጠላቂዎች ናቸው የውሃ መስጠም ተፈርዶባቸዋል ያሳራት ነው የሚሆኑትና ካሁን በኋላ ስለነሱ ሰዎች እንዲያታነሳ በማለት ቁርጥ የሆነ ውሳኔውን ሰጠ አላህ Subhanahu Wa Ta'ala። فإذا استويت أنت ومن معك الفلك ناكاون بوحالا ስለነዛ ግፈኛ ጥላቶች ተውና ስላንተና ስለተከታዮች እናውራላቸው። እዚች መርከብ ላይ አንተና ተከታዮች አብረው ያሉት ሙእሚኖች በሚሳፈሩበት ጊዜ فقل الحمد لله نجانا من القوم الظالمين ከነዚህ ግፈኛ ከሆኑ ህዝቦች መካከል እኛን መርጦ ከዛ አደጋ ያወጣንና ያዳነን ለሆነ ጌታ ለአላህ ምስጋና ይገባው ይገባው ይያላችሁ እኔን ማመስገን አለባችሁ እንጂ ስለነሱ ካሁን በኋላ አርሷቸው አለ። እና ይሄንን እንግዲህ የምስጋና ቃላቸውን እየዘመሩ በመርከባቸው ላይ ቅብ ብለው በባህር የተጥለቀለቀውን ዓለም መናኘት ጀመሩ። ይዝናኑ ጀመረ ማለት ነው። ሌላው እንዳልነበረ ሆነ ዳረስተጋ ወቁር ረቢ አንዝልኒ ሙንዘለ ሙባረካ እና እንግዲህ በአጠቃላይ ዓለም አቀፍ ስለነበረ ማዕበሉ ልክ ምድር በውሃ ተውጣ ሰማይ ነው የሚመስለው። አንድ ቦታ የምድር አካል የሚታይበት ቦታ የለም ነበር። መርከቧ ነው ንፋስ ወደ ነጃት ትንከባለላለች። አንዴ ወደ ምስራቅ ወደ ምዕራብ ወደ ይሄዱ ምድር የሚባል ነገር የለም። ታላይ ሲታይ ሰማይ ነው፣ ተታችም ሰማይ የመሰለ ባህር ነው። የዚህ ፍርሃት እየተሰማቸው መጡ። ይሄ ሁሉ ባህር እንግዲህ የትዶ ነው እኛ ደግመን ወደ መሬት ምን ወርደው እያሉ ስጋት ሲሰማቸው ወቁር ረቢ አንዝልኒ ሙንዘለ ሙባረካ እኔ ታልኩ ችግር የለም ያመጣሁት እኮ እኔ ነኝ ጌታዬ ከዚህ ከማዕበል ከባህር ዓለም የተባረከ የሆነ መውረድ አውርደን እንደዙ በባህር ጀርባ ላይ ተንቀዋለን እንዲያንቀር አንተ ታቀበታለህና خیر ያልዘለ የሆነ መውረድ አውርደን ብለህ ጠይቅ ያን እኔ አቀበታለሁ እንዴት እንደማወርዳቸው አለ። وانت خير المنزلين انت ተስተናጋጆችና ታውራጆች ሁሉ የበለጥክ ጌታ ነህና እኛውን በባህር ጀርባ ላይ እየተንቀዋለን ነውና ያለነው በዚህ መልክ ተንወርን ያው ምን ትርጉም የለውም እኛ መዳንም ዝሮ ዝሮ እንደዛው ልቅት ነው የሚሆነው። ስለዚህ ምን ሊበቃን ነው በሚሉበት ጊዜ አንተ ይሄን ሁሉ ማዕበል አንተ ተምድርን የሸፈንከው አንተ ነህ፣ አንተ ደግሞ ይሄን ውሃ አስወግደህ እንደገና ወደ ምድር ልታወርደን ትችላለህና ካውራጆች ታስተናጋጆች ሁሉ የተሻልክና የበለጥክ ጌታ ስለሆን ከአንተ እንደሚበጀን አድርግ ብላችሁ መጠየቅ ብቻ ነው ያለባችሁ። ከዛ በኋላ እኛ አላ ኩል ሸይን ቀድረንና ማረገውን አውቃለሁ አላቸው። በዚህ መልክ እንግዲህ በተሰጣቸው መመሪያ መሰረት መጀመሪያም ያው ዳዕዋውን አሁን እክትሳር አድርጎት ነው እንጂ ያው በሌሎቹ ሰፋፊ ቂሳዎች ላይ በሚገባ ተንትኖታል። በቀላል አይደለም። አሁን እንደዚህ ሲገለጥ በቁንጥልችን የሰማ ሰው የአንድ ሳምንት ፕሮግራም አድርጎ ነው የሚያያት ማለት ነው። እሳቸው ግን 950 ዓመት ነው እነዛ ሰዎች ጋራ ሲጨቃጨቁ የኖሩት ማለት ነው። በሱረቱል አንከቡት እንደሚለው ፈለዲ ተፍሂም አልፈሰና ኢላ 50 ዓማ እና ለ950 ዓመት ያላባራ ትንቅንቅና አደገኛ ውዝግብ ተቆዩ። በኋላ በመጨረሻ ነው እሳቸው ተስፋ ሲቆርጡ ረቢ ላተዘራ አልአርድ ዱንያ ሚነል ካፊሪን ዲያራ ብለው የጠየቁት እንጂ እንዲሁ በአንድ ሰሞን በቀላሉ አይደለም። አላህ ግን ፍሬ ነገሩን ተክለል አድርጎ ለማስቀመጥ ነው ባጭሩ እንደዛ አድርጎ አሁን ያገለጠልን ወቁል ረቢ አንዝልኒ ሙንዘለ ሙባረካ ወአንተ ኸይሩል ሙንዚሊን ብለው እንዲጸልዩና ከዛ ጥላቶቻቸውን ካወደመ በኋላ መሬት ውሃን እንድትመጣ አድርጎ እንደገና በአዲስ መልክ የመጀመሪያ የሰው ልጅ ቆርቋሪ እንዲሆኑ አደረጋቸው እነ ፊ ዛሊከ ለአያት ወኢን ኩና ለሙብተሊን እና በዚህ በነብዩላህ ታሪክና በህዝቦቻቸው ታሪክ ውስጥ ወሳኝ የሆነ አስተምሮ አለ ሙዕጂዛት የሰው ልጆች እንግዲህ ይሄ ነገር ይሆናል ተብለው ያላወቁትና ያልጠበቁት ትልቅ ክስተት ነው የተከሰተው አቅል ላለው ሁሉ በቂ መመከሪያና ማስጠንቀቂያ ነው ማለት ነው ወኢን ኩና ለሙብተሊን ማለት ወኢና ኩና ለሙብተሊን ኢን ሙኸፈፈቱ ምን ተቂላ ይባላለች እኛ ምንጊዜም የሰው ልጆችን ፈታኝ ነን እና የነዚህም ሰዎች በጊዜያቸው በዚህ መልክ ተፈተኑና ወደቁ በፈተናው ሊያልፉ አልቻሉም ማለት ነው ከጥቂቶቹ አማኞች በስተቀር በዚህ መልክ እንግዲህ የመጀመሪያው ታላቅ ነብይና ኡሉል አዝም የተባሉት ለብዙ ዘመናትና ለአመታት ልካስተጅ በሆነ ትግል ውጣውረር ላይ ተከረሙ በኋላ በመጨረሻ አላህ ሱብሃነሁ ወተዓላ እነዛ አደገኛ ጥላቶቻቸውን ተጠራርጎ ተምድርገጥ በማጥፋት እነሱ እንዲላቀዳጃቸው ማለት ነው። ስለዚህ አለል ሀቅ ምንም ቢያንሱ ቢደክሙ ቢናቁም በአላማቸው ጠንተው እስከቀጠሉ ድረስ መጨረሻ የነሱ እንደሚሆነው ለአቂበቱ ሊልሙተቂን እንዳለው ይሄ ነው የታሪክ ይዘቱ በማለት ያስቀምጣል ማለት ነው። አለል ባጢል ደግሞ የፈለገውን ያህል ቢበዛ ቢዳብር ቢጓጉር ዝሮ ዝሮ ይውላል ያድራል እንጂ ያው ባጢል ነው እስከሆነ ድረስ ያው በመርፌ እንደተወጋ ብሎና ሙሽሽ ነው የሚለው አንድ ቀን ወቅቱ ሲደርስ ማለት ነው። ይህንን ታሪክ እወቁ እንጂ ማ ሰሚዕና ቢሃዛ ፊ አባኢና ልአወሊን እያሉ አወናባጆች እንደሚሉት አይደለም ታሪኩ። ታሪክ ከፈለጋችሁ ይሄ ነው ተጨባጭ የሰው ልጅ ታሪክ ይላል አላህ ሱብሃነሁ ወተዓላ። ثم انشأنا من بعدهم قرنا اخرين እንግዲህ የነብዩላህ ኑህና የህዝቦቻቸው ጉዳይ ባጭሩም ቢሆን በዚህ መልክ ተስተናገደ። ከዛ በኋላስ ምን ሆነች ምድራችን የሰው ልጆች ስርባታ እንዴት ቀጠለ የሚለው ጥያቄ መነሳቱ ስለማይቀር ከዛ በኋላማ እንደገና ሌላ ህዝቦችን አስገኘን። የመጀመሪያዎቹ የመጥፎ ሰዎች ተጠራርገው ጠፉ። ከነብዩላህ ኑህ ጋር የወጡት ጥቂት ግለሰቦች እንደገና ርባታቸውን ቀጠሉና ሌላ ህዝብ ተተካ በተወሰነም ደረጃ ቢሆን ማለት ነው። እነዛ ህዝቦች በነብዩላህ ኑህ ስለሚመሩ ለጊዜው ጥሩ ሰዎች ሆኑ ማለት ነው ሷሊሆች ነበሩ። ግን ጃሂልያ ደግሞ አጋጣሚውን ተጠብቆ መልሶ መምጣቱ ስለማይቀር ነብዩ ታለፉ በኋላና ዘመን እየተተካ ከመጣ በኋላ እነዚህም ወደ ቅድመ አባቶቻቸው ጃሂልያ ተመልሰው ሌላ ዙር ደግሞ ትግል ሊፈጠር ነው ማለት ነው። ዱንያ የሆነው ጸባዋ ዝጉርጉርናት ማለት ነው። ثم انشأنا من بعدهم قرنا اخرين ማለት اهل قرن اخرين እንደገና ሌሎች የተለያዩ ክፍለ ዘመናት ህዝቦችን አስገኘንና በመድር ላይ ተካን ይላል። እነዛም ሰዎች እየቆዩና እየዘገዩ ሲመጡ ከተውሂድ አጋደሩና ወደ ሽርክ ተዘፈቁ መልሰው። ምክንያቱም ክፍተት ሲፈጠር ነብይ ነው እንግዲህ የሰው ልጆችን ሚዛን ጠብቆ እንትን የሚለው ነብዩ ይዘወር ሲሉ ወዳውን ሸያጢነ ልኢንስ ወልጅን ወደ ስበትና ወደ ሸሃዋት ስለሚገቡ ወዳው እንደገና ደግሞ ሌላው ጥፋት ተጀመረ ማለት ነው። ፋርሰልና ፊህም ረሱላ ለነዚህ ለተተኪ ህዝቦችም ደግሞ እንደገና ከፈር ወጣችኋል ከመስመር እየራቃችሁ ነው ይህ እኮ አይደለም የአባቶቻቸው መንገድ እያሉ ወደ መስመሩ ሊመልሷቸው የሚችሉ ሰዎች ደግሞ ይልካል ማለት ነው በተረኝነት። ፋርሰልና ፊህም ረሱልን አዚማ ትልቅ ናብይ ደግሞ ተላከላቸው የሚቀጥሉት ማለት ነው። ይህ ረሱልን የሚለው ተንዊኑ ተፍኺምን ያመለክታል ይላሉ። እንዱ ተራ ነቢይ አይደለም በጣም ጠንካራና ብርቱ የሆነ ብቁንቁ የሆነ ታላቅ ነብይ ተላከላቸው ለቀጣዮቹ ይላል። እና ያ ነብይ ማን ነበሩ? በሌላው ታሪክ ውስጥ እንግዲህ ስማቸውን ይጠራ ነበር አሁን ግን በጥቅል ነው ዝም ብሎ ያለፋቸው። ረሱላን منهم ان يعبدوا الله ይሄኛው ደግሞ በሁለተኛ ዙር ተተክቶ የመጣው ነብይ መርሆ አልተለወጠም። ለክ ነብዩላህ ነው እንዳለው ያ ቆም يعبدوا الله ብሎ ነው የተነሳው። ወገኖች የተለያዩ ነገሮችን ማምለክ ተውና አንድ አላህን ብቻ በብቸኝነት ተገዙ ለሱ ብቻ ታዘዙ የሚል ጥያቄ አንግቦ መጣ ማለት ነው። ማለኩም ምን ኢላሂን ገይሩህ ከአላህ በስተቀር ልታመልኩት የሚገባ ምንም ነገር የለም አፈላ ተተቁን ልክ ያችኑ ቃል ነቢዩላህ ኑህ ያሉትን ማለት ነው። ዘመኑ የተለያየ ነው፣ ግን የላካቸው ምንጩ አንድ ስለሆነ አባባላቸው አይጋጭም ማለት ነው። እና አፈላ ተተቁነ አላህ አለዚ ኸለቀኩም ወረዘቀኩም፣ የፈጠራችሁና የመገበ የሚያኖራችሁን ጌታ አላህን አትፈሩ? ምንም የእሱ ሲታይ እየበላችሁ ሌላ እንትገዛላችሁ በማለት ጠየቋቸው ማለት ነው። ማን ናቸው ይሄ ነቢይ? ሌላ ሌላ እሺ፣ ጊዜ እንዳይባክንብን የተለያየ ተብሏል። ሁር ናቸው የሚለው አሸንፏል። ሁር ናቸው ምክንያቱም ሱረቱል አዕራፍ ብታው፣ ሱረቱ ዩኑስ ብታው፣ የተለያዩ ሱራዎች ላይ በሰፊው የመጣ ላይ በቀጥታ የሚመጡት ተኑህ በኋላ ሁር ናቸው ማለት ነው። ኢድሪስ ቀዳሚ ናቸው፣ ተኑህ በፊት ናቸው፣ አይመጡም እዚህ ማለት ነው። ስለዚህ ነቢዩላህ ሁር ናቸው እና ነቢዩላህ የመናዊ ናቸው። በየመን ሀገር ነበረ የተነሱትና የእሳቸው ታሪክ ነው ማለት ነው። ይህንን ታላቅ ነቢይ ልኮ አላህ ስብሓነሁ ወተዓላ ሲያስጠራቸው እነዚህም በተራቸው እንደገና መቀበልና መከተል ትተው ሊያንጓጥጧቸው ነው ማለት ነው። ወቃለ አልመለኡ ሚን ቀውሚህ እና ከነቢዩላህ እንግዲህ ሁድ ጥሪ በኋላ በጊዜው የነበሩት ባለስልጣናትና መሳፍንት መኳንንቶቹ መልስ ሲሰጡ ምን አሉ? አለዚነ ከፈሩ እነዚያ ከሃዲ የሆኑት ባለአባቶችና ባለስልጣናት፣ ወከዘቡ ቢሊቃኢል አኺራ ከሞቱ በኋላ ተነስተው ጌታ ጋር መገናኘትን የካዱት፣ ሙተን እንነሳለን አላህ ሲቀርበን እንጠየቃለን የሚል ስሜት የላቸውም ማለት ነው። እንደ እንስሳ ለጊዜው መኖር ብቻ ነው የነሱ አላማ። እና ወአትረፍናሁም ፊል ሀያት ዱንያ ይላል። በዚህ በቅርብ ህይወታቸው ደግሞ ያቀማጠልናቸው ባለጸጋዎችና ባለስልጣኖች ጥጋበኞች ማለት ነው እነሱ ናቸው። ሁልጊዜም ለነቢያት እንቅፋት የሚሆኑ ወከዛሊከ ጃአልና ፊ ኩሊ ቀርየቲን አካቢረ ሙጅሪሚሃ እንደለው ሁልጊዜ ድሀ ነቢይን አይቃወሙም። ድሀ ሁልጊዜ ለውጥ ናፋቂ ነው፣ የተሻለ እንዲመጣ ነው የሚፈልገው ማለት ነው። ግን ነቢይ ሲመጣ እንቅፋት የሚፈጥረውና ችግር የሚደረድረው ወይ ባለስልጣን ወይ ሀብታም ነው። ለምን? መደቡ እንዳይቀማ ስለሚሰጋ ማለት ነው። ሲበላ ሲጠባ የለመደ ጥጃ ገና ሳይዙት ይጓጉራል ይባላል። ምክንያቱም ጥቅሙን እንዳይነካበት ማለት ነው። ስለዚህ እነዚህ ቃለል መለኡ ምን ቀውም ይለዲነ ከፈሩ በየቦታው ይሄ ነው የሚመጣው ማለት ነው። እና አለል ሀቅን ሁልጊዜ ዱዓተል ኸይርንም የሚያደናቅፉት በህዝቡ የታቀፉ የጎሳ መሪዎች ወይ ከበርቴዎች፣ ባለስልጣናት፣ በተለይ በአሁኑ ጊዜ ባለስልጣናት ናቸው ግንባር ቀደሙ ነው የሚነሱት። እስላምዬን እስላምዬን እስላምዬን ይላል በየቦታው ማለት ነው። እንግዲህ እነሱ ሳያውቁት ቅድም እንዳልነው እስላምዬን ነው እስላምን የመስተደቢያ ቋንቋ አደረጉት። እስላምን በእስላም መመራት አለብን የሚሉት ሰዎች ስማቸው ምን ሆነ? እስላምዬን። የእስላም ናፋቂዎች ይላሉ። እነሱስ ምን ናቸው? ካፊርዬን ናቸው። እነሱ የኩፍር ናፋቂዎች ናቸው። የኩፍር ናፋቂ ናችሁ እናንተ የሚላቸው ሰው ተፍሮ የለም። እነሱ ግን እናንተ ሙስሊሞች እስላም ናፋቂዎች እያሉ ይሰድቡሃል ማለት ነው። ማፈርም ይገባው እሱ ነበረ፣ የኩፍር ናፋቂ የሆነው የኩፍር ጠበቃ የሆነው ሰውዬ። ስለዚህ እነዚህ ሰዎች ሁልጊዜ አልመለእ ይላቸዋል ቁርአን ማለት ነው። ቃል አልመለኡ ለዚነ ምንቀውም መለእ ማለት እንግዲህ የበጣም ወርጡ ያጋተተ ላይን የሞላ የሚከበር ሰው ማለት ነው። የነቢ አይነቱ ቆሻሻ ሰው ብቻ ላይ ነው የሞላም ራሱ ደግሞ ይሄ ነው የሚባለው። ያ ግን በደንብ የበላው ጮማ የተሸከመው ሰውዬ ገና ሳይናገር ጋሸም ልታዘዝ የሚል ሞልቷል ማለት ነው። እነዛ እንግዲህ በሬዎች አለ አላህ ስብሓነሁ ወተዓላ ነበረዎች እንግዲህ እዚህ ምዛቸው ሲያጓራ ሌላ ነው ሁሉን ነገር ምን ልታዘዝ ባው ሞልቷልና ህዝብን እንደ ከብት ነው የሚነዱት ለራሳቸው ጥቅም ሲሉ ማለት ነው። ምክንያቱም በህዝብ ጫንቃ ላይ ነው የሚኖሩት እነዚህ የሰቡት ጮማ የለበሱት ህዝብን በዝብዘው ነው። ያን ነገር ይሄ ነብይ ነኝ የሚለው ሰውዬ ህዝቦችን ከጭቆና ያወጣቸዋል፣ ጌታቸው ጋር ያስተዋውቃቸዋል፣ የሰው ልጅ እኩል ነው ማለትን ያውቁና ነገ እኛም እንደ ተራ ሰው ልንሆን ነው በሚል ስጋት ነው አስቀድመው የሚጋፈጡት ማለት ነው። የሚጋፈጡት በገዛ ጉልበታቸው ብቻ ቢሆን ችግር የለውም፣ በህዝብ ስም ነው የሚጋፈጡት ማለት ነው። ለህዝብ ቋሚ ለሀገር አሳቢ ተቆርቋሪ መስለው ህዝብን ያስነሱብሃል ማለት ነው። የመናጢ የመጣው እንደዚህ ሊያረጋችሁ ነው? ጠንቋይ ነው፣ አጭበርባሪ ነው፣ ውሸታም ነው። ደግሞ እሱ ተነስተው ከካም እንዴት የሰው አለቃ ይሆናል? ምናምን ሲል ወነት ግነው ጋሻ አንተ ይቀርተህ ይላል ማለት ነው። በዛ መልክ እንግዲህ አሁንም እንደተለመደው ቃል አልመለኡ ለዲና ምን ቀውሚሂ ከነብዩላህ ሰዎች መካከል ትልልቅ እንግዲህ ላይ የሞሉና የከበዱ የሆኑ ታላላቅ ሰዎች ተብዮች ተነሱና ወንደ ከፈሩ እነሱ ያወጀታቸው ክደዋል የሆዳቸው አምላኪናቸውና የለመዱት ጥቅምና ስም እንዳይቀርባቸው ወከዘቡ ቢሊቃኢል አኺራ ነገሙተን ከተነሳና አላህ ፊን ስንቀርብ ምን ይለናል የሚለውን ትተው አስተባብለው ብቻ ዛሬ በልተን እንደለመድን ጨፈረን እንሄድ ስለሆነ አላማቸው ወአትረፍናሁም ፊል ሀያቲ ዱንያ በዚህ በቅርብ ህይወት ያቀማጠልናቸው ሀብቱ ሹመቱ ጉልበቱ ስልጣኑ ሁሉ ነገር በእጃቸው የሆነላቸው ያ ጥቅማቸው እንዳይነካባቸው በመስጋት በነብዮች ግንባር ላይ ሁልጊዜ ጋር የጣሚፈጥሩት እነሱ ናቸው ይላል ማዛ ኢላ በሸሩ ምትልኩም ሹፍ ነፍሰ ሸይ እንደዛ ያሉት ይሄ ነብይ ነይ ብሎ የመጣው ሰውዬ እኮ የሚለው ነገር እሱ እንደሚለው ነብይ ሆኖ አይደለም እሱ ከማን መርጦ ነው በልጦ ነው አላህ እሱን የሚመርጠው የናንተው ቢጤ ሰው በሁለት እግር ምን ይሄዳል አይደለም እንዴ ማን ከማን በልጦ ያላህ ወያይና ተምንያ ባለሟል ይሆናል አሉ ያኩሉ ምማ ተኩሉነ ሚንሁ ወይሽረቡ ምማ ተሽረቡን የናንተ ቢጤ እንደመሆኑ ራሱ ማስረጃው በቀላሉ እናንተ እንደምትበሉት አብሮ አይደል እንደሚበላው እናንተ የምትጠጡን አይደል እንደሚጠጣው እንደሚለው ያላህ ነብይ ከሆነ ከናንተ የተለየ ነገር ለምን አይሰጠውም አላህ ነብይ ማለት ቀላል ነው ተመልከተ ነብይ ተቆርቋሪ መስለው ማለት ነው ነብይ የሆነ ሰው እኮ ያላህ ባለሟል ማለት ነው ያላህ ባለሟል የሆነ ሰው ቤቱ ወርቅ አልማዝ መሆን አለበት ሹፍ ጅሉን የዋሁን ተጃጅለው ወለ ምግቡ ደግሞ ማንንም ሰው አይቶት አግኝቶት የማያውቅ ምርጥ መሆን አለበት ሁሉ ነገር እንዴት ያላህ ባለሟል ያንዲ ንጉስ እንኳን አማካሪ ባለስልጣን እንዴት ባለ ኑሮ ነው የሚኖረው አይደለም እንዴ እና ይሄ አንድ ድሪቶ አንቆ እንደገና እንዳናንተ ያከከም ይኖር እንዴት ያላህ ነብይ ይሆናል ይመስልሃል ይለው ወነቱም አይመስልም ይላል ማለት ነው ምስኪን እና እንግዲህ በዛ እነሱ የሚያቁት ዱንያን ነው ትልቅ ነገር አድርገው የሚያውቱና በሚያቁት መስፈርት ነው የሚለኩት ማለት ነው የኑሮ ደረጃው ከኛ የበለጠ መሆን ነበረበት ከኛ የበለጠ ካልሆነ ከኛ በታች ነው እኛ ነብይ ሳንሆን እንዴት እሱ ነብይ ይሆናል ነው እንግዲህ በህዝብ ላይ የሚቀለደው ማለት ነው በህዝብ ስም ህዝብን እየቀበሩ ነው ያሉት እናንተ ከምትበሉት ይበላል እናንተ ከምትጠጡት ይጠጣል ግን እንደገና በታምር ዝም ብሎ ተነስተው የጌታ ነብይ ነኝ ይላል ምን አይነት አሳፋሪ ነገር አይደለም ምን ወጫችሁ ጅሮች ናችሁ እንዴ አይነት አጭበርባሪ ትከተላላችሁ እንደተቀበላላችሁ ሲሏቸው አረኛ መስሎን ነው እንጂ እናው እናንተ ታላላቆቻችን ማካላመናችሁበት እንግዲህ እናንተን የበላ ጅብ ይብላን ይላል እሱ የበላ ነው አንተ ግን ያከክ በቃ ከሱ ልጅ ሆነ ፍዲያ ተሆናለ ማለት ነው ለሱ ወለይና ጧቱን በሸረም ምትለኩም ማለውሃ ይሄው እንግዲህ ነገረናቸው አልችብቱን እክቹን እናንተ የናንተው ግጤ የሆነ ተራሰው ነብይ ነይ ብሎ ራሱን ሲሾም እነተ ነው ብላችሁ ብትታዘዙና ብትተባበሩት እንነኩም ይደለካሲሩና እናንተ ያኔ ኪሳራ ላይ ወደቃችሁ የማይሆን ነገር ስለተቀበላችሁ ይዟችሁ ይጠፋል ይሄ ይዞማች ነው ተጠንቀቁ ይሏቸዋል ማለት ነው መርዝ ሲቀብሩባችሁ ያን ጊዜ ምንም ማያቅ ምስኪን ወነጥም እንደዚህ እንኳን እንደው ወዛደር እንኳን እስከስብ እንዳልበላል ያረገ ነው እንደ ሰውዬ ከጌታ ጋር አጣልቶ ሊቀስፈይ ነው ይልና ሽንጡን ገትሮ ይከራከራል ያላህ ነብይ ማለት ነው እና እነሱ ለህዝብ ተቆርቋሪ ሆነው ሊታደጉት ህዝቡን ኢዘን ለኻሲሩን አሉ ይህን ሰውዬ ብትቀበሉና ብትከተሉ ሰት ላይ ወደካችሁ የዛን ጊዜ ኪሳራ ላይ ትገባላችሁ እኛ ደግሞ ሀገራችን ህዝባችን ኪሳራ ላይ እንዲወድቅ አንፈልግም ለዚህ ብለን ነው ምን ነግራችሁ ብለው ይመርዟቸዋል ማለት አይዒዱኩም አንኩም ኢዛሚቱም ወኩንቱም እና ከዚህም ቀጥለው እንግዲህ ደባውን እየጨመሩበት ሄዱ ማለት ነው ህዝቡን እስከመጨረሻ ሚስማር እየመቱበት ነው ሀቅ እንዳይቀበል እና ቀጣውን በሚከተለው እንመለስበታለን ወሰለላሁ ወሰለም አለ ነብዩ ወላሂ ነው አይዒዱኩም ይሄ ነብይ ነኝ ተብየው ሰውዬ አሉ ነብዩላህ ዐለይሂ ሰላም እሱ አንኩም ኢዛሚቱም እናንተ ከሞታችሁ በኋላ ወኩንቱም ቱራበን ሰውነታችሁ በስብሶ አጥማችሁ ረግፎ አፈር ጋራ በመትቀላቀሉበት ጊዜ ወኢዛመን አጥማችሁ ተበታትኖ በሚወርቅ ጊዜ አንኩም ሙኽረጁን እናንተ እንደገና ታድሳችሁ ተመቀብር ትወጣላችሁ ብሎ ይነ ይዝትባችኋል ይሄ ይመስላል ይላል ማለት ነው እንዴት አድርጎ غير معقول مستحيل سبحان الله وشاتو ونت ያስመስሉት ማለት ነው እና ማን ነው እስቲ አባቱ ተሞተ ስንት አመቱ ነው አያቶቹ ለምን እነሱ አይመጡም ስለዚህ ሰው ተሞተ ሰውነቱ በስሱ አድሙ ተበታትኖ ተጥቅሙጭ ሆኖ አፈር ጋር ተተቀላቀለ በኋላ እንደገና መልሳችሁ ሙሉ ሰው ሆናችሁ ተነስተታችሁ ጌታ ከተቀርባላችሁ ተጠየቃላችሁ ብሎ ይዝትባችኋል ያን ወነት ይመስላችኋል ይሏችኋል ማን ሰዋክቧቸው ያኔ የዋሁ አሁን ወነቱን ማን እንዴት አድርጎ ሰው ተሞተ በኋላ እንዴት ይነሳል ብሎ ከሱ ጋር ይወግናል የሚፈልገው ይሄ ነውና ማለት ነው ሃይሃ ሊማቱ አዱናል ህዝቡን እንግዲህ ከተዘጋጁት በኋላ እነሱ በሚፈልጉት መስመር ላይ ታቆሙት በኋላ እርግጠኛ መስለው የመጨረሻው ምስማር ተመጣ ማለት ነው ሃይሃ ሊማቱ አዱ ያላችሁ እኮ ይሄ ነው የት የለለው እናንተ የምትባለችሁ የሚነገርባችሁ የሚዛትባችሁ ነገር እኮ ጭራሽ غير معقول ሊሆን የማይችል ነገር ነው አሉ ሃይሃት ማለት የትናየት ማለት ነው የትናየት ሰማይና ምድር ባላላ አይደል ሰማይና ምድር ወይም አረባና ቆቦ እንደሚባለው ሀገራችን ማለት ነው ሰው ቢዋሽ ታስመስሎ ይዋሻል እንጂ እንዴት የማይታሰብ ነገር ነው ባክ ሰው ተሞተ እንግዲህ 100 አመት ምናልባት 200 ሺህ አመትም በመቃብር ውስጥ በስብሶ ደብዞ የቀረው ሰው ተነስቶ ነገ ሙሉ ሰው ሆኖ እንደገና ታድሶ ተመልሶ አላህ ፊት ይቀርባል ይጠየቃል ብሎ ሲናገር ይሄ ነገር ወነት ይሆናል ብላችሁ ታስባላችሁ የትናየት እንዴት የማይመስል ነገር የማይያዝ ነገር እንዴት ይናገራል ይሏል ማን ይሄን ግዜ ሲሰማ አንድ ገበሬ አንድ ዘላን ምንድነው የሚለው ወነት ይሄ ነው ትክክለኛው ሀቅ ብሎ ከሱ ጋር ይቆማል ማለት እኔ ለሃያቱ ነው الدنيا አሁን እንግዲህ አመቻችት ሊሸርፉት ነው ማብራሪያ ሊሰጡ ነው ስለዚህ ከሞት በኋላ መነሳት የሚባለው ነገር እርሱታሉ እኔ الحياه الموعوده ይሄ ህይወት የሚባለው ከሞት በኋላ ህይወት የሚባለው ነገር ተውትና እናንተ አልገባችሁም እኛ እናስረዳችኋለሁ እኔ الحياه الدنيا نموت ونحيا ህይወት ማለት አንዲት ናት ይቹ አሁን ምን ኖራት በምድር ላይ ምን ኖራት እድሜ ናት ለሰው ልጅ ተሰጨ እድሜ ሁለተኛ ዙር እድሜ የሚባል ነገር የለም ማለት ነሙት ወነህያ ከሞት በኋላ ይነሳል የተባለው ደግሞ አልገባችሁም ማሩ ነሙት ከሞት በኋላ ይነሳል ማለት እናንተ እንደመሰላችሁ አሁን ከሞት በኋላ እንደገና አንተው ራስ ተነስተ መጣለው ማለት አይደል ፈህምከው ይላል አሁን ተሰስተህ እርቁ አይደለም ማለት እንግዳስታ የሙቱ ለአባ ወይህየ ለአብና ማለት ነው አለ አይስ ተአዊል ወርግዚ አለ الفساد ይሄ ነው አባቱ እድሜው ሲገባደል ይሞታል አርጅቶ ያፈጃል በቃ ይሞታል አባቱ ልጁ በግሩ ይተካል ስለዚህ ልጅ ከአባቱ አብራካ አይደል ወጣው ሰው ተገለም ሞተ ሲባል ልጅ አለው ነው የሚባለው አሁን ልጅ አለ ልጅ ካለው ሳልሞተም ይባላል አይደለም ማለት ስለዚህ ራስን ተክቷል ማለት ነው ስለዚህ ነሙት ወነህያ ተሞት በኋላ ምን ህይወን ሆናለን ማለት እኮ እኛ ስንሞት መልሰን መጣለን ማለት አይደለም መጥቦ ነው እንዴ አይጅሉ ይባላል እንግዲያውሳ አንተ ዝጥሞት ልጅ አንተ ግር ይተካል ማለት ነው ይሄ ደግሞ ሁላችንም እናውቀው ነገር ነው ሌላ ህይወት የለም ከሰው አምሮ እንዴት እንደሚጫወቱ ተመልከት እኛ جاهሎች ምንም እንኳን ያውቁም እንዳሁን እንኳን ትንሽ የቀለም እንትን የላቸውም ግን ሰይጣን እንዴት እንደሚሾፈራቸው ማለት ነው እና እኛ ስንሞት ልጆች በልጆቻችን እንተካለን ማለት ነው እንጂ ቀጥታን የድናለው ይመስሎ ከሆነ ተሳስተሃል ይላል ማለት ነው وما نحن بمبعوثين على بلزا مباشره تمقابر وتن دغنا مولو يوت لبسن نوطالن تبلو كهونه ياسباچوت يه امنين جدله بني يهونبه اقراش ان نسام تمنم ماينس سو انداله تموته بهالا ينسال يكسكس ايچلم بلو يدمدمو معناته ታዲያ ይሄንን እንግዲህ ያለቀለትን የተረጋገጠ ነገር ነው እሱ እንዳል ሆነ አድርጎ በቀላሉ ተሞታላችሁ ተነሳላችሁ ይያለ የሚያወናብዳችሁ ኢን ሆ ኢላ ረጁሉን ኢፍተራ አለላህ ከዲባ አልዋ ተመቻቹ በኋላ እንግዲህ ይሄ ሰውዬ በአላህ ላይ ውሸት የሚቀጥፍ አይን ያወጣ አጭበርባሪ ነው አላልናችሁም ይሁላችሁ አይን ያወጣ ባለጌ ሰው እኮ አያፈራም ይሉንታም የለውም እንዲህ አይነቱን ቁልጫለውን ነገር ነው ሰው ይሞታል ወልጁ ይተካል የሚለውን ነገር አጣሞ ለራቱ ሰውየው ይነሳል ማለት ነው እንጂ የሚላችሁ ይሄ አይነት አወናባጅ ነው አልገባችሁም እኮ ይሏቸዋል ማለት ነው። እና ለአላህም ጠበቃ ሆኑ ማለት ነው። በአላህ ስም ውሸት እየተሰራ ስለሆነ ወንጀል እየተፈጸመ እንዴ በጌታ ስም እንዲህ አይነት ግፍና በደል እንዲህ አይነት ማጭበርበር ይካሄዳል? ይሄ ሰውዬ በአላህ ላይ የሚቀጥፍ አይን ያወጣ ጭበርባሪ ነው አሏቸው ማለት ነው። በተቃራኒ ወማ ነህኑ ለሁ ቢሙእሚኒን ስለዚህ እኛ ይሄ ስለገባን ለዛ ጭበርባሪ ሰውዬ አናምንለትም ያልነው ለዚህ እኮ ነው። አሁን ተስማማን አይደል? ገባችሁ? ተረዳችሁ አይደለም? ይሄ ከሆነ እጅህን አውጣ ማን ነው እንልታለን የሚለው ሲል ታዲያ በአንድ ድምፅ አለፈ ማለት ነው። ወማ ነህኑ ቢሙእሚኒን እኛ አማኞች አይደለንም። ህዝቡን ድምፅ ለማሰጠት ነው ይህን የሚሉት ማለት ነው። ሁሉም እዚህ መካከል እኔ አምናለሁ የሚል ካለ በጉድ ወጣ። ያ ሲፈራ ሆዱ እንኳ ባይቀበለው በቃ አንተው ጋር ነው ብሎ አለቃው ያለውን ተቀብሎ አጭብጭቦ መሄድ ሆነ ማለት ነው። አለል ባጢል እንደዚህ ነው። በስውር አላማቸው ቃላትን እየከሸኑ እየቀመሙ ልክ ሀቅ በማስመሰል የህዝብን ድምፅ እያሰጡ ይሄዳሉ ማለት ነው። ያነ አለል ባጢል እንግዲህ አለል ሀቅ ጠንካራ ከሆነ ያንን ደግሞ የሚያፈርስበት ሌላ ስልት መቀየት ይኖርበታል። ካልሆነ አላህ ይብቃኝ ይሆናል ማለት ነው። ወማ ነህኑ ለሁ ቢሙእሚኒን የሚሉት እነዛ መልኦቹ ናቸው። እኛ ይሄ ሰውዬ የማይሆን ነገር ስለሚናገር በአላህም ስም ስለሚዋች ህዝብንም ስለሚያጣልና ስለሚያጭበረብር የሁሉ ነገር ቀድመን ስለተረዳን ነው የተቃወምነው። አለበለዚያ እንዳለው እውነትማ ቢሆን ኑሮ ከእናንተ የበለጠኝ አልነበር እንደሚገባን እና የምንቀበለው? ስለዚህ እኛ አናምንም ያለው እኮ ለዚህ ነው። ይህን ከተረዳችሁ በኋላ እናንተስ ምን ትላላችሁ ሲባል እኛ ማለቆቻችን ከእናንተ ጋር ነው ብለው ድምፅ መስጠት ቀረ ማለት ነው። ያኔ ነቢዩላህ ኑህ እንግዲህ ይህን የተቀናበረ ሴራ በጋራ በዚህ መልክ እንግዲህ በሚያጧጥፉትና ህዝብን ከእነሱ ጋር በሚያስወግኑት ጊዜ ምን አሉ? ቃለ ረቢ ንሱርኒ ቢማ ከደቡን። ከሌላው አያት እንዳለው ረቢ እኒ መግሉቡን ፈንተሲር አሉ። እኔ ብቻዬን እንግዲህ ይህን ሁሉ ጅል ምን አደርገዋለሁ? በጥብጫ አልግተው ነገርኩት። ግን እነዚህ አፈጮሌዎችና ጸረ ህዝቦች ባላቸው ባለበለለ ኃይላቸው ያው ተጫጭ ነው እኔን ውሸታ ማጭበርባሪ ጸረ ህዝብ አደረጉ። እነሱን ደግሞ ለሀገር ለወገን ታዳጊና ባለሟል ሆነው ቁጭ አሉ። እና ካሁን በኋላ ፍርድህን ስጥ አንተ ታውቃለህ አሉ ወደ ጌታቸው ማለት ነው። قال عما قليل لا يصبحن نادمين على الله قال እንግዲህ የማይጨዋለው ተከታትየዋለሁ ያረጉትን ግፍና ደባ ከትንሽ ቆይታ በኋላ እነዚህ ግፈኞችና ዶላቾች ይጸጸታሉ በሰሩ አስራ ምን ነው እንደዛ ባልል ኑሮ እንደዛ ባላደርግ ኑሮ ብለው የሚነድሙበት ጊዜ ሩቅ አይደለም። ከትንሽ ጊዜ በኋላ ዋጋቸውን እሰጣቸውና ማን አጭበርባሪ እንደነበረ አሳያቸዋለሁ የሚል መልስ ሰጠ ማለት ነው። فأخذتهم الصيحة ከዚያ በኋላ እንዳለውም ከትንሽ ቆይታ በኋላ አደገኛ ጩኸት መጣ በከተማው ላይ ማለት ነው። بالحق الله የመጨረሻ ውሳኔና ብያኔውን ለመስጠት መልአኩ ልቆ በከተማው ላይ ሄድና አንድ ጊዜ ጮህበት ብሎ አዘዘ። ያ አላህ መላእክት የተሰጠውን መለኮታዊ ትእዛዝ መጥቶ ጮኸ ማለት ነው። فجعلناهم غثاء فبعدا للقوم الظالمين ንክ ያጮህት በሚያሰጋባ ጊዜ አካባቢው ቀውጥ የሆነ ማለት ነው። ኃይለኛ ንፋስ ተነሳ ጮህቱ ጋራ ነው። የመጀመሪያ መነሻው የመላእክት ጮህት ነው። የመላእክት ጮህት በሚያሰጋባ ጊዜ ታይቶ የማይታወቅ ፍሲቱ አንድ ነገር ሊቆም የማይችል ኃይለኛ ወለ ንፋስ ተነሳና ምስቅልቅሉን አወጣው ከተማውን በአንድ ጊዜ ማለት ነው። ሰውን ተምድር ላይ አንስቶ እንደቋስ ወደ ሰማይ ወስዶ በታሶ የሚጥል ግመሉን በግመል ላይ ቤቱን እንዳለ አንስቶ እንደንትን የሚበታትን ኃይል መጣና እንዳለ በትንሽ ደቂቃዎች መካከል ያ ሁሉ ሰው እንዳልነበረ ሆነ ማለት ነው። فجعلناهم غثاء እና ግብስባስ አደረግናቸው። እነዛ እንግዲህ በጣም ዘመናዊ ከተማ ነበራቸው። እኛ ማንንም አይነካንም እያሉ ይደነፉ ነበር። ማን አሸዱ ሚና ቁዋ ያሉት እነዚህ ሰዎች ናቸው። አላህን ፍሩ፣ አላህ ቀውየል አዚዝ ነውና ያጠፋቸዋል በሚሏቸው ጊዜ ባክህ የምታስፈራራውን ፈልግ አታውቅም መሰለኝ። አዱል ኩብራን ማን ነው የሚነካታሉ? አዱል ኩብራ እና የዛሬው አሜሪካ ናቸው ማለት ነው። እኛን ማን ነው የሚደፍረን እያሉ ያቅራሩና ይንጠራሩ ስለነበረ አላህ ሱብሃነሁ ወተዓላ ጉታ አደረግናቸው። እንዳውም እንደነሱ የታጠቀና የሰለጠነ ኃይል መጥቶ እንዳይወጋቸው ነበር ነሱ የሚያስቡት። ለዛም አትበቁም እናንተ ትርጋጆው ጉብስ ባስናችሁና በነፋስ ነው የምትወገዱት አላቸው አላህ። እና ምንም ዝግባ በማይባል በማይታይ ኃይል ሆታ አደረ። ሆታ ማለት ኃይለኛ ጎርፍ በሚመጣ ጊዜ በየሻረው ያለውን ቁሻሻ እንዱ ያግበሰበሰ የነዳ አይደለም ይሄደው። ያ እንግዲህ ጎርፍ ጋራ እየተግበሰበሰ የሚሄደው ቁሻሻ ሆታ ይባላል ማለት ነው። የዚህ አይነት ያስከረኑ እንኳን አንዱ ካንዱ መለየት የማይቻል ተበጣጥቶ ተንትም ብሎ ያን እንደ ቁሻሻ እየተርመሰመሰ የሚሄድበት ሁኔታ ተፈጠረ ማለት ነው። ራሱ ሌላ እግሩ ሌላ ቦታ ወሉ ማን የሰው ብጥጣሽ ነው እንጂ የሚታየው እንደ ቁሻሻ እንደ ግብዝባዝ የአንድ ሙሉ ሰው እንኳን ኖርማል የሆነ አስከሬን የማይታይበት ቦታ ሆነ ማለት ነው። ፈቦደ ለልቀውም الظالمين እነዚህን እንግዲህ ግፈኞችና በደለኞች የሆኑ ሰዎች አላህ ከራህመቱ አባረራቸው። ላነሰለሁም ወዕደን ወሱህቃ በማለት ማአቱን አወረደባቸው ይላል አላህ Subhanahu Wa Ta'ala። እነዚህ ዘው እንግዲህ ዘዋሊሞች ናቸው። ራሳቸው ሀቁ የት እንዳለ እያወቁ ስንጣቸውን ገትረው የአላህን ተውሂድ በማጥፋትና ነብዩን በመቃወም በመስራታቸው እነዚህ ሰዎች የተረገሙ ናቸውና የምድር ጀርም ናቸው። ተምድር ጀር ገጽ ተጠራርገው መጥፋት አለባቸው በሚለው ማአት ወዳውኑ እንዲጠራረጉና ከአላህ ራማ እንዲተናበቱ ተደረጉ ይላል። ثم انشأنا من بعدهم قرونا اخرين ከዛ በኋላ ደግሞ እንደገና ሌላ ክፍለ ዘመናቶች መጡ። እነዚያ ያው ነብዩላሁ የተወሰኑ አማኞች አፍርተዋል ብዙም ባይባሉ ወደ 400 የሚሆኑ ለሰዎች ነበሯቸው ይባላል። እነዛን ይዘው እንደገና ደግሞ አዲስ ሊጀምሩ ነው የሰው ታሪክ ሱብሃንአላህ። እና እነዚህ ደግሞ አላህ ሱብሃነ ወተዓላ ጥሩ እምነትን ስለተቀበሉና ከነብዩ ስለተባበሩ ባረካቸውና ባጭር ጊዜ እርባታቸው ተፋጠነ። ኑሯቸው በጣም የተሳካ ሆነ። ጥሩ ጉዞ መጓዝ ጀመሩ ማለት ነው። ከዛ እንደገና ቆያይቶ ደግሞ እነሱ ሲያልፉና ነብዮች ሲጠፉ አሁንም ክፍተቱ አስተፈጠረ። አጅለ ኢብሊስ ዘው ብሎ መጥቶ ወደ ነበሩበት ደግሞ መለሳቸው ማለት ነው። ማተስቢቁ ምን ኡመቲን አጀላ ወማ ያስተኽሩን ማንኛውም ክፍለ ዘመን ላይ የምትመጣ ህዝብ ያችን የተያዘላትን ቀጠሮ አትቀድምም አትዘገይም። ሁሉንም የሚፈጠሩበትንም ጊዜ ወስኛለሁ የሚጠፉበትንም ጊዜ መጥኛለሁ። ሁሉም መምጣት ባለባቸው ጊዜ ይመጣሉ መሄድ ባለባቸው ጊዜ ይሄዳሉ። ልክ እንደ ወፍጮ ማን ነው ወፍጮ በመተፈጨው ጊዜ ቋቱ ተታይ ያው ተላይ የሚገባለትን ተታች አመድ የመሰለ ደቄት ይወጣል ከላይ እህል ነው ማለት ነው። ታሪክም እንደዛው ነው ማለት ነው። የቀረበለትን መስጨት ነው። ስለዚህ ያንዳንዱ ኡመት እንግዲህ ሩሱል በሚመጡ ጊዜ ህዝቦች ደግሞ ቃለል መውለው የሚባሉት ማብረው ይመጣሉ። እነዛ እንግዲህ ወቅታቸው ሲደርስ አላህ ይፈጫቸውና ይጠርጋቸዋል ማለት ነው። ሌላው ደግሞ ተረኛው ይቋታል። ያም ደግሞ በተራው እንደዛው ይሄዳል። ሲመጣም በወሰነለት ጊዜ ይመጣል ሲሄድም በወሰነለት ጊዜ ይሄዳል። ማንም ቢፈነጭ አላህ ካለው ውሳኔ ፈቅ የሚል ነገር የለም ነው የሚለው። ማተስቢቁ ምን ኡማ ማንኛውም ክፍለ ዘመን ላይ የምትመጣ ህዝብ የመንጫዋን ጊዜ ቀድማ አትመጣም። ታዲያ በወሰንኳት ሰዓት ነው የምትመጣው። አጀላሃ ወማ ያስተኽሩን የፈለገውን ያህል ኃይለኛንን ቢሩብ ደግሞ ከሰጠዋቸው እድሜ ክልል አልፈው አንድ ደቂቃ ሊሄዱ አይችሉም። መስሎት እኔን ማን ይነካኛል እያለ ያቅራራል። ያቺ ቀጠሮ ስትደርስ ግን ባላሰበው ባልጠበቀው አንቆጣቁተዋለሁኝ። ከጥንት ጀምሮ እስካሁን ድረስ ይኸው ነው ያለው ማለት ነው። ثم ارسلنا رسلنا እንግዲህ መጀመሪያ ሁለቱን ታላላቅ ነብዮች ያው ተጠቀሰ። ሁለተኛው ስማቸውን ባይጠራው ምዝ ያው ታውቀዋል ነብዩላህ ናቸው ማለት ነው። ከሁድ ልፈት በኋላ ደግሞ እንደገና ሌላ ክፍተት መጣና የተወሰነ ጃሂልያ መጥቶ እነዛም ህዝቦች ለጥፋት ተዳረጉ ካለ በኋላ አንሸና ሚን ባዲሂም ቁሩነን አኸሪን ተአዶች በኋላ የተለያዩ ክፍለ ዘመናቶች የተለያዩ ህዝቦችን አስገኘን ፈጠርን ይላል። እንግዲህ በጣም ረጅም በሺ የሚቆጠሩ አመታቶች አልፈዋል እዚህ ውስጥ ማለት ነው። እዚህ ውስጥ አሁን እነማን ናቸው እንግዲህ የሚመጡት? ቀጥለው ቅድም የተባለው እብራሂም ናቸው ከዛ በኋላ የሚመጡት ማለት ነው። ሳሌህም አሉ ከዚህ ቀጥሎ እብራሂም በፊት ሳሌህ ይመጣሉ። ከሳሌህ በኋላ እነ እብራሂም ናቸው የሚመጡት እነ ኢስሐቅ እነ ያዕቆብ ከዛም እነ ሉጥ ይመጣሉ ማለት ነው። ቀጥሎ የነ ሙሳን በስም ያመጣው አልፈቅ ብሎ እነዚህ በማዕከል ያሉትን በርካታዎችን ቁሩነን አኺሪን አለ ዝርዝር መዘርዘር ስላልፈለገ በተለያዩ ክፍለ ዘመናት የተለያዩ ትውልዶችን በተመሳሳይ መልኩ ላክናቸው ተልኮውን ባለመቀበላቸው እያንዳንዳቸው የሚገባውን ቅጣት ሰጠናቸው ብሎ በጥቅሉ አለፈው ማተስቁ ምን ኡመቲን አጀላሁ ማስተፍሩ ቱማ አርሰልና ሩሱላና ታተራ የስበኡ ባዕዱሃ ባዕዳ ከዛ በኋላ በስፋት መልእክተኞቻችንን እየተከታተሉ እንዲመጡ አደረግናቸው መጀመሪያ እየተንጠባጠቡ ነበር በተራራቀ ክፍለ ዘመን አንድ ነብይ ነበር የሚላከው ማለት ነው ከነብዩላህ ነው አንስቶ ሁር ድረስ በጣም ብዙ ዘመናት አልፏል እንደገና ተስታቸው አንስቶ ሷሊህን ድረስ እንደዛው ነበር አሁን ግን በገፍ ነብያት የሚፈላበት እንዳሸን ግዜ መጣ ማለት ነው ከነብራሂም በኋላ ነው በገፍ ነብያት መምጣት የጀመረው በአንድ ዘመን እስከ 3 ነብይ እስከ 4 ነብይ በተለያየ ክልል የሚገኝበት ዘመን ነበር እና እነዚህ ነብያቶች አንዱ በሌላው እየተተካከለ እየተተካካ የሚመጣበት ዘመን መጣ كلما جاء امه رسولها تادا ያንዳንዱ ህዝብ መልእክተኛዋ በሚመጣላት ጊዜ ከዝቡ አብዛኛዎቹ ማን ያስተባብሉታል ልክ እንደተለመደው ነው ማለት ነው ታሪክ ራስን ይደግማል እንደሚባለው አንድ ነብይ ነሳል ያቆም ያብዱላህ ብሎ ጥያቄ ያቀርባል መልእክቱ ደግሞ ተነስተው የህብድ ያጭብርባሪ ያሉ አተካራይ ፈጥራሉ እንደተለመደው ማለት ነው فاعت بنا بعضهم بعضا ስለዚህ በጥፋትና በክፋታቸው ጸረ ነብይ ይሆኑ የሚነሱትን አምባገነኖችና ጥጋበኞች አንዱን በአንዱ ላይ እየደራረብኩኝ ጥፋት ሁሉም ዋጋውን ሰጠሁት ይላል ወጃናሁም አሃዲስ ሁላቸውንም ወሬ ያደረግናቸው ይላል እንግዲህ አንድ ሰው በዘመኑ በሚኖርበት ጊዜ ታፍሮ ተከብሮ ይኖራል ታለፈ በኋላ ግን በአካባቢ የሚያልፍ ሰው እዚህ ቦታ እኮ የነገለ ያገር ነው እንደዚህ ነበር እየተባለ ተረት የሚነገርለት ይሆናል ማለት ነው። የመልካሙም እየተወደሰ የመጥፎውም እየተወገዘ ወሬ ይሆናል። አሐዲስ ማለት አንድ ሰው ታለፈ በኋላ ዝናው ብቻ ነው የሚቀረው። ነገለ የሚባሉ ህዝቦች በዛ አካባቢ ነበሩ ይሄን ያህል ዘመናት አብበው ነበር አሁን ይሄው ደቀው ወድቀው ከተማቸው የነበረው ባዶ ሜዳ ሆነ እየተባለ የሚነገርላቸው ከንፈር የሚመጠጥላቸው ሆነው ቀሩ ማለት ነው። ፈቡዕድ ለቀውም ላ ዩእሚኑን እና እነዚህ እምነት ቢስ ለሆኑ ሰዎች ከአላህ ረህማ መራቅ ተገባቸው። እንግዲህ አላህ ቢፈድሊሂ ወራህመቲሂ በየዘመኑ የሰው ልጆች መስመር እንዳይለቁ ተውሂድ የሚመሩና የሚያስተምሩ ሰዎች ይልክላቸው እነዛን የአላህን ተወካዮች ተቀብለውና ተከትለው ለመልካም ድል መብቃት ሲገባቸው የአላህን ነብያት እንደ ጥላት ጥላቶቻቸውን እንደ ወዳጅ አድርገው በመያዛቸው እንዲህ አይነቶችን እምነት ቢሶች አላህ ከረህመቱ አባረራቸው ጥቅማቸውን ወዳጅና ጥላታቸውን የማይለዩ በመሆናቸው ይላል። ስለዚህ እንግዲህ የህዝቦች ሚና እዚህ ላይ ነው ማለት ነው። አላህ መልእክተኛን ይልካል መልእክተኞች መጥተው ተልኳቸውን ይናገራሉ ያኔ የህዝቦች የአላህ የመጣላቸውን መልካም እድል በአግባቡ ተረድተው ከነብዮች ጋር የተቀበሉ ተወገኑ ዲያኑ ማለት ነው። በተቃራኒው ግን የመጣላቸውን እድል እንደማአት እንደመጥፎ ቆጥረው ከጥላቶቻቸው ጋር ከገዢዎቻቸው ጋር ከተባበሩ ከስሩ ዱንያ ወልአኺራ ሁለቱንም አጡ ማለት ነው። በዱንያም የነዚህ ሮሌዎችና አሽከሮች ሆነው ይመጣሉ ለነሱ ስልጣን ለነሱ ህይወት ሲዳየውን ካንተ የዲያሊጂ ያለቀ እሱ በስልጣን ይንደላቀቃል ማለት ነው። በአኺራም ደግሞ ያው ጀሃነም አገሩ ነው የምትሆነው። ስለዚህ እንዲህ አይነት ህዝቦች እንግዲህ ንቃት የለላቸውና ጥቅም ተጉዳት ወዳጅን ተጥላት የማይለዩ ሰዎች ከመጨረሻ ምን ሆነ ፈወደል ቀውም ይላዩሚኑናል ስሚያን አምባገነኖችን ብቻ አይደለም አጨብጫቢዎችን አጃቢዎችም የባለጌ አሽከሮች ናቸውና አወድ ሶቀለሁም ወጦር ደም ረህመቱላ ከአላህ ረህማረ ራየ ተሰናበቱ ይላል። ለምን እኔን ጌታቸውንና መልእክተኛዬን ጥለው ጥላቶቻቸውን ስለደገፉ እነሱንም ረግሚያቸዋለሁ ከአላህ ረህመት ተሰናበቱ አለ አላህ Subhanahu Wa Ta'ala። ይህ እንዳይመጣ ነው ሙንከር በሚመጣ ጊዜ ህዝቦች ሁል ጊዜ ባለ ስልጣናት መሳሪያ መሆን የለባችሁም እነሱ ስልጣናቸውን ጥቅማቸውን ዝናቸውን አላካፈሏችሁም ደማችሁን ይመጣሉ እንጂ እናንተ ግን ነፃ የሚያወጣችሁ የአላህ መልእክተኞች ሲመጡ ከነሱ ጋር መተባበር ትታችሁ ከጥላቶቻችሁ ጋር የምትወግኑ ከሆናችሁ ዱንያ አኺራችሁን ታጣላችሁ ብለው ሲነግሯቸው የማይሰሙ የደነዘዙ አሉ ማለት ነው። በፍርሃት የተሸበቡ እነዚህ እንግዲህ ከነዛ ከጥላቶቻቸው ያልተሻሉ በመሆናቸው አላህ ዑዝር አልሰጣቸውም። ፈቡዕድ ለቀውም ላ ዩእሚኑን አላቸው። እምነተ ቢሶች እነዛ አላማ ቢሶች ጥላትን እንደ ወዳጅ ወዳጅን እንደ ጥላት ገልብጠው የሚያዩ በመሆናቸው እነሱ ምንም خیር የላቸውምና ከአላህ ረህመት ይባረሩ ይሰናበቱ በማለት ወሰነ ማለት ነው። ልክ ፍራውን ቆሞሽ ላይ እንዲያደረገው ማለት ነው። እና ነብዩላህ ሙሳና ሃሩን በመጡ ጊዜ ፍራውን ያው የታወቀ አምባገነን ነው። ማአሊም ቱለኩም ሚን ኢላ አና ረብኩም ለአላ ያለ ያናፋ ነበር። እና ሙሳን ያው ያንቋሸሸ ያጥላላ ማለት ያን ጊዜ ፍራውን ምን ጊዜ የታወቀ ሰይጣን ነው እሱ የፈለገውን ቢል አያስገርምም። ህዝቦች ግን ምገርመው አንተ ሰው የይዘን እንዲያጠፋ ማለት አልቻሉ። ይዘ ላይ ነው ችግሩ ማለት ነው። ህዝብ እንግዲህ ያገር ሽማግሌ ምንም ቢሆን ምን እነት የሚናገር መጥፋት የለበትም። አቅም ቢኖርህም ባይኖርህም አረ ይሄ ነገር ጥሩ አይደለም ባገር ላይ ጥፋት እንዳይመጣ ተውባካችሁ የሚል ሽማግሌ መኖር አለበት ነው የሚለው አላህ Subhanahu Wa Ta'ala። ግን አንተ በፍራት ተሸብበ አለቃ እንዳይቀየም ብለህ እሱ ያነፋውን ሁሉ ተቀብለህ የምታስተጋባ ከሆን አንተ የሰይጣን ደጋፊ ነህ አንተም ራስህ አብረክክ ነው የሚለው አላህ Subhanahu Wa Ta'ala። ናዝራዘ ፈስተከፈቀው መውፋቱ ኢላል ፍራውን ላይ ፍራውን እንግዲህ በየጊዜው እየተነሳ የሰይጣን መግለጫ ይሰጣል። አንደ ያነ ረብኩም ለአላ ኢላል ማአሊምቱ ለኩም ሚን ኢላሂን ኢላል ለኢን ተኸሰ ኢላሃን ገይር ኢላል የን ሁሉ ብልግና የተሞላበት ማንንም ብሎት የማያክ በጣም አስደንጋጭ ሆነ ቃል ሲያውጅ እስከቅላ የሚለው ሰው ጠፋ ማለት ነው። ፈራታው አንተ ሰውዬ ምንስ ይሆን ፍጡር መሆን ከለም ተረሳለ አንተ ዓለም የተፈጠረው ስንት መላእክት ሲኒን በፊት ነው አንተ ተናንትና መጣህ ጌታ አምላክ ነህ ትላለህ እንዴ የሚል ሰው መጥፋቱ ትልቅ ጥፋት ዘላጅ ነው የመጣው ማለት ነው። ፈተከፈቀው መውፋቱ ፍራውን የፈለገውን ነገር ይበል ማጨብጨብ ነው እሱ ሊናገር አፉን ገና ሳይንከሳቀስ ከንፈሩ አንተ ለማጨብጨብ ጀን ታስቆጣለ ማለት ነው። ይሄ ነው አላህንም ያስቆጣ ማለት ነው። ህዝቦች አለል ባጢልን እንዲደግፉ አይገባቸውም ጥራቶቻቸው ናቸውና ስለዚህ ቢፈሩ ፍራታቸውን በመጠኑ መያዝ አለባቸው እንጂ ከቀጥታ እንዳው እንዳመንከበት ሆነ ባጥል ሲነገር እንዴት አገከሱ ጋር አትጨፍራለህ ነው የሚለው። እነሱ ግን ፈለማሰፉን እንተቀምና ምን ማላ እሱ ምን ጊዜ የታወቀ ነው ከሱ خیر አይተበቅም ብልግና የተለመደ ነው ያንንም በሚላቸው ጊዜ ፈአጧው መስሮች በሙሉ አንተ ነህ ትክክለኛ ጌታ ብለው ቁና ሰጡት ታዘዙ ለካሁን እንደሚደረገው ሱብሃንአላህ ታሪክ ራስን ይደግማል ማለት ነው። ያ ሁሉ አመልያት ዲሞክራሲያት ምናምን የተባለው አፈር ደም ወልቶ አሁን ግን ጥሩ መሪ ተገኘ። አሁን እንደገና የተለቀሰ ነው በየአካባቢው ማለት ነው። አብረው የተለበጡ ሰዎች ሁሉ ጣታቸው የነከሱ ነው ምንኛ ጉድ ሆነናል ተበላን ይያሉ ማለት ነው። ምን ዋጋ አለው ተተበላ በኋላ እና ፈአጧው ፍራውንን ታዘዙት እነ ሙሳንና ሃሩንን እንደ ገራጥቢ እንደ ባለጌ ተቆጥረው ከፍራውን ጋር ወግነው ያጨበጭቡ ይዘፍኑ ይጨፍሩ ጀመር ይላል ማለት ነው። ፈለማ አሰፉን ተቀምና ምንሁ ፈአውራቅናው ማጅማይናላ እንግዲህ አንተ ምን አለይታል ታላህ ነብዮች ነተተ ከፍራውን ጋር ስትወግን በለንግዳው ማሱ ጋራ ህዲያ ብሎ ያሳራት አደረገው እንዳለ በጅምላ ነርቶ ማለት ነው። ይሄ ነው አሁን እየመጣ ያለው ማለት ነው። ህዝብ ይህ ያከፋው ህዝብ ነው ሱብሃንአላህ። እነዛ አለቆች በሰላምም ጊዜ ያው ደምህን ይመጥዋል ይረጥዋል ይከጠቅጣዋል አንድ ነገር ሲመጣም ደግሞ በእነሱ ላይ የመጣው ነገር ባንተ ላይ መጣብህ ይሉና አንተ የሳተራት ያረጋዋል። እንብታልከም ደግሞ የመጀመሪያ ጥይት ማብረጃው አንተ ትሆናለህ ማለት ነው። እሺ ብለህ እነሱ ጋር ከተሰለፍክ ደግሞ የመጨረሻ ከሰራው ውስጥ ገባህ አላህ ጋር ተጣላ ማለት ነው። እና ሁሉ ጊዜ የፈለገው ቢሆን ሀቅ በምትችለው አቅም አላህን ፍሩ እኔ ነገር ደስ አላለኝም ማለት መቻል አለብህ። ተቀበሉ አልተቀበሉ ሌላ ጉዳይ ነው። ግን ኢጅማዕ አለል ባጢል አላህን ያስቆጣል። በውሸት ላይ አንድ ግንባር መፍጠር አይበጅም ሀገርን ያጠፋልና እንደዛ አድርገው ለሰነሱ ጋራ በመወገናቸው ወእጅ የለውም ተባሉ። እነዚህም ጥፋት ለናንተ በቃ ጥፋትን መረጣችሁ ከጥላቶች ጋራ ወገናችሁ አይደለም ከነሱ ጋራ አላህ ይረግማቸዋል ተብለው ተሰናበቱ። ከዛ በኋላ እንግዲህ አላህ Subhanahu Wa Ta'ala እንደገና ደግሞ ማንን እንደሚልክ በሚቀጥለው እንመለስበታለን። ወሰለላሁ ወሰለም አለ ነብዩ ወላሊካ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያለና ኢላሃን ከማርና አዳይ የሚለው ሰዎች ከፈረው ነበር አው ወደም ተረደሉ ወደንተ እና ሰዎች ይሄን በማነታቸው ሪዳውስ ተገቡ ግን ቻለ ነበር ይሄ ነገር እንግዲህ ኸይር ነገር መስሏቸው